وما أرسلنا من رسول إلا ليطاع بإذن الله ولو أنهم إذ ظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما ولو أنا كتبنا عليهم أن اقتلوا أنفسكم أو اخرجوا من دياركم ما فعلوه إلا قليل منهم ولو أنهم فعلوا ما يوعظون به لكان خيرا لهم أشد تثبيتا وإذا لآتيناهم من لدنا أجرا عظيما ولهديناهم صراطا مستقيما ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ذلك الفضل من الله وكفى بالله عليما صدق الله العظيم ما يكفي صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين أبو أنيس يتدبك أنا بركي هل أمتات اندزيم يكرهنا وما أنهم يكراب يسيشوه قطا نبر انجو والله طرو اقرار انجو والله بتام بتجويدم بترتيلم يا ماري اقرار نو الله يشمر له نعم كذا قتلن اني تفسير كمجمري بفيت وندمي ابو اخي في الله بتطرولني دس يلني نبر مغنياتهم كتفسر بهالا سوم چماري كالو ليشمر استي كاله بيزي كالهوني دولولتنا رمو استيقبا إن شاء الله أخي في الله. طيب يقول سبحانه وتعالى وما أرسلنا من رسول إلا ليطاع بإذن الله ولو أنهم إذ ظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما. نعم هذه الآية أخوة يقول سبحانه وتعالى فيه لم يرسل رسول إلا ليطاع. الله سبحانه وتعالى كسيدنا نوح جمرو اسكر رسول صلى الله عليه وسلم اسكر نبياتشن سوست متو أسر أراتن رسولنا متو هياشي ميهونو نبيوش يلاكاتشو اندن تاززاتشو نو يلاكاتشو لم يرسل رسول إلا ليطاع أن نبيو يالو تنقر اندن سماننا تكلكلوا يارون اندن كلكلنو يلاكاتشو ماتنو هذا معناه وما أرسلنا من رسول إلا ليطاع بإذن الله. نعم إذن طاعة الرسول من طاعة الله تقبابانو اندمج نبياتشن متازز مالت الله متاززنو كذابتاتش مالي طاعة الأمير هو من طاعة الرسول صلى الله عليه وسلم وطاعة الرسول هو من طاعة الله شيء أن ينتنو أميرو يبدونو أمير ويم يأجرتو أمير ويم يأجرو ينتنو يبرة سبو أمير السن نبياتشن متاز عندنا يعني نبياتشن متازز مال الدمو يعني السن متاز الله سبحانه وتعالى نبيو يلاكو عندن تاززون ويلا مثال عند مثال الاستاتشون نموج አንዱ ያገሪቱ መሪ አለ አሁን ያገሪቱ መሪ አንድ ትእዛዝ ልኮ እንደዚህ አርግ ብሎ አንድ ትእዛዝ ይልክልሃል ባንድ ሰው አርጎ የአቡ አኒስ ይህን ፈጽም ብሎ ይልካል። አንድ ሰው ተልኮ ከመሪው ይመጣል። طيب የተላከው መሪ ሲመጣ እምቢ ካልከው፣ አላደርግም አልታዘዝም ካልከው፣ ማንን ነው የበደልከው? መልእክተኛው አይደለም። حتمًا عصيت الرئيس يعني يا غريثو ماري السنه انجدي اشافرني بله انبي يالكو لسو نو انجي لنتونو ادلم سلازي مندنو ملو يعني عند سو ربشن كوي تليفون كوي سيد اطفا انت انبي يالكو لرئيسو نو انجي لملكتنيو ادلم ولله المثل الاعلى الله دومو لك اندزي نو ነቢዩ ረሱሉ ልከው እንደዚህ እንደዚህ ጋር ህዝብ ረሱሉን ማዕስያ ካደረግከ አንተ ቀጥታ አላህን ለአላህ ነው ማዕስያ ያደረግከው ማለት ነው። ወላኪን ሚን ረሕመትህ ስብሓነሁ ወተዓላ አላህ አዛኝ ነው። እንደዚህ ቶሎ አይቆጣም፣ ቶሎ ቅጣት አይሰጥም። ምን አለ? እናንተ ሙናፊቆች፣ እናንተ ካፊሮች፣ እናንተ ሙሽሪኮች፣ እናንተ ከዳተኞች እና እናንተ ለምንድን ነው ነቢዩን የማትታዘዙ ብሎ አሁን ለዓና ነው የምወርደባችሁ ጀሃነም ነው የምትገቡ አላለም። ምን አለ? እረ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን አስቸገሩ አይደለም እምቢ አሉ። ጠይብ መጥተው እኮ ቶባ ብለው ያ ረሱላላህ እና አላህ እንዲገፍርልን ጠይቅልን ቢሉ እኮ እኔ እኮ ቀጥታ ነው የምቀፍርላቸው፣ እኔ እኮ ቀጥታ ቶባ እላቸዋለሁ። ግን አላሉም እነሱ በትዕቢትነታቸው በቃ እንደዚህ ጀርባቸውን ሰጥተው ሄዱ። እና እየጠራኋቸው ነው አለ አላህ ሱብሃነሁ ወተዓላ። አሁንም ቢሆን እስቲ ይምጡና እቅርታ አርግልን ቢሉ እኮ እቅርታ አረገላቸዋለሁ እገፍርላቸዋለሁ አለ። ይህን እየሰሙ ግን እነዛ ሙናፊቆች እና ካፊሮች በመካ የነበሩ እምቢ አሉ፣ እና በመዲና የነበሩ እምቢ አሉ። እምቢ ብለው ጀርባቸውን ሰጥተው ነቢያችንን በቃ እያሰቃዩ ይኖራሉ። لذلك يقول سبحانه وتعالى آيه كبيجاتين على آيه مالتنا ولو أنهم إذ ظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما. ينقر لن نسيه ننجي لن يأسك يوم القيامة عند سو انجل أرقو تفات أرقو يبقى هنكو ديت بقى وين بتئبيت ወይም በሐያ እስትግፋር ሳያደርግ በዚህ ከሞተ አላህ በወንጀል ነው የሚቀበለው። ላኪን ማንኛውም ኢንሻአላህ ሽርክ ቢሆን ዝምት ቢሆን ሪባ ቢሆን የፈለገውን ወንጀል ቢሆን መለስ ብለህ ለአላህ ቀፍርልኝ ካልክ ለወጀዱ ላሃ ተዋበ ረሒማ ሁሉ ጊዜ ዊዝን 24 አወርስ በሩ የማይዘጋ በዓልና እንትን የሌለው እረፍት የሌለው አላህ ሱብሃነሁ ወተዓላ 24 ሰዓት በሩን ከፍቶ ተዓለው እስተግፊሩን አግፊር ለኩም ይላል። ወለው አነሁም ኢዝ ዘለሙ አንድ ሰው ራሱን በድሎ ጃኡከ ወደ ነቢያችን ሄዶ ፈስተግፈሩላህ አላህን ጠይቅልን እንዲገፍርልን ብሎ ወስተግፈረ ለሁም ረሱል ነቢያችን ደግሞ እስትግፋር ቢያደርጉላቸው ለወጀዱላህ ተዋብ ረሒማ ጠይብ ቢህ ለነሱ ነው። እኛ አሁን ነቢያችን የት እናገኛቸው? ላ አናገኛቸውም። ጠይብ ምን እናረግ? ወላሂ ሌላ አለ እንጂ ከዛ የበለጠ ምንድን ነው እሱ? የቁል ያኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓኒ አላለም? ነዓም፣ ስለ እኔ ከጠየቁ እኔ በጣም ቅርብ ነን ያለሁ፣ ስለዚህ እኔ ቀጥታ ይጠይቁኝ። ያኒ በነቢዩ አማላጅም በነቢዩ መካከልም ሳይሆን ቀጥታ አንድ ሰው ያኒ ወንጀል ካደረገ ቤትም መግባትም ከቤት ውጭም በመስጊድ ውጭም በመስጊድ ውስጥም ውዱእ አለህ ውዱእ የሌለህ ጠሃራ አለህ ጠሃራ የሌለህ የፈለገውን ሰዓት ቢሆን እጅ አንስተህ ያ ረቢ እንደዚህ ወንጀል አድርጌያለሁና ደምስስልኝ ገፍርልኝ ካልክ እኮ ለወጀዱ ላህ ተዋበን ረሒማ። ምንድን ነው ተዋበን ረሒማ? ያዕኒ አዛኝ ነው የምታገኙት አላህ ስብሓነ ወተዓላ። እንደገና የፈለገውን ተዋብ ማለት እዚህ ላይ የፈለገውን ትልቅ ወንጀል ቢሆንም ተዋብ ለትልቅ ዘንብ ነው። ለትልቅ ወንጀል ተዋብ ነው የሚባለው አላህ የቱቡ አላ ከባኢር ዝኑብ እና ትልቅ ይሁን ትንሽ አላህ ስብሐ ተዓላ አፉ ይላል ይላል طيب اسالكم سؤال وندموشنا هوتش سي انت تياكل تيقاچو هل يوجب نعم ذنب نعم هل يوجد ذنب لا يغفر يما يغفر ذنب الله وي بيي بتيقاچو من تلالاچو سي بصحف ملسو يما يغفر ذنب الله من تلالاچو وندموش الله يما يغفرو الله او الله عليه مندنو هم عبدي مندنو الله يما يغفرو አሁን ግን ተይዘሻል አንቺ አው ስላልሽ መልሽ ሽርክ አላህ ይغفረው አለ እንጂ ፍሽርክማ እንዴው ምበለጠ አላህ Subhanahu Wa Ta'ala ሽርክ አድርጎ ይغفርልኝ ካለ ሽርክ ነው የሚغفረው እንጂ አላህ አንቺ ግን ማለትሽ እንደዚህ አይደለም ለማለት የፈለግሽው በሽርክ የሞተ ሰው ከሆነ نعم በሽርክ የሞተ ተውባ ሳያደርግ ከሞተ አላህ ይغفርለትም ይህ ከሞተ ነው اما بهوته ياله اللهم غفر لي كالجن الله سبحانه وتعالى قطنم يغفروا انجي انهم لبال شركو يبلطت انت نو ميادرغو الله مغفره نو ميسطو سلازي باتقالاي الله يما يغفروا نجر ولا عند نجر يلم انلالن بزي نزغاو لا بزي هايزغام انهم بزي هايزغام كشرك بلاي الله بلاچو تامنالاچو ከሽርክ በላይ አለ ብላችሁ ምን ትላላችሁ ወንድሞች ወንጀል አለ ከሽርክ በላይ ሙና ላ ከሙና ከኒፋቅና ከሽርክ በላይ ከኩፍር ከኩፍር በላይ አለ ብላችሁ ኦ ማነው ይ ያስ ያስ ኮይ ኮይ ኮይ ያስብሪን ነው ያስ ያስላም نور الاسلام نور الاسلام نويلال كوي كوي ما نوي ملسو باك كوي كوي لنغر يا سو حق يالو ماندنو ياسمين ياسمين ياسمين 5 يا سو حق ام سهام يا سو حق نعم بونجل درجه كوسدنو شرك يبلطال كشرك بلا يلم لكن الله ليغفر لهنا لا يغفر له جن كشرك بلاي يسو حق عليه ايغرماچو وندموچ سبحان الله العظيم ستي انتو درسين سي يقرص يهن نغر تكراكروبت شي ام سيام يچين كوت ارغ ياجونا درس سي يقرص انديت كشرك بلاي يسو حق يهونال نعم والله شرك بشرك كموت الله ايغفر لهم يتاوقه نو كموته بفيت توباب له ወደ ተውሂድ ገብተስ ከገባህ ግን ከሞትክ ግን ይغفርላል የሰው ሐቅ ግን ተመልከቱ ከኔ ጋር በሉ الجواب لا يوجد ان اذا تبت قبل الموت كشرك بلاي يلم نلالن ولكن عند نجر على سو اتكرو ما يوس مندنو الذي لا يغفره الله سبحانه وتعالى الذي بينك وبين العباد كانتنا كسو ማሐከል ያለው ነገር የሰው ሐቅ ግን አላህ ይችላል ወይ ይችላል መቻልማ ይችላል ለምሳሌ እኔ የኡማ አብዲን 100 ሺህ ብር በልቼ አልሰጠም ብዬ ብሞት ይችላል ግን ዝልም ነው نعم والله ለኔ ከغفرልኝ ለኡማ አብዲን ዘለማት አላህ Subhanahu Wa Ta'ala አላህ ደሞ በባህሪያቱ አይዘልምም አይደለም ወንድሞች ስለማይዘልም لا بد ام عبدين حقا ماغنيت አለባት ማለት ነው ስለዚህ የሰው حق ከሆነ هذا النوع من الذنب لا يغفره ولو تبت قبل الموت الا ببعض الشروط አሁን ሽርጡን ተከተሉ ልድገመው አንተ ተውባ ብትልም ከመሞትህ በፊት የሰው حق በልተህ የሰው አጥንት ሰብረህ የሰው ክብር ነክተህ የሰው መብት እንትና ሰብረህ متو شي توبه بتلم الله ايغفرهم الا شروط قالنا بدن باغنيكوتين شروط صافوتنا نغس طيق شروطوچو تامطالاچو شي اندنياو شرطالو اذا ردت حق العباد يا يسو نغر يبلهو بهيوته ياله كملسكو نو تغبابانو ندموچ يسو حق كملسكو ምንድን ነው ከመለስከው? والله ከመሞት በፊት ሐቁን መልስ። ገንዘብ ነው መልሰው። ምንድን ነው ሌላ ሌላ ሌላ ነገር ከሆነ መልሰው። አለበዚያ የለም። ይሄ አንደኛው ነው። ሁለተኛ اذا سامحك وعفى عنك وانت حي በህይወትህ ያለህ ወይም ከሞትክ በኋላ እሱ በህይወቱ አለው አፉ ካለ خلاص እኔ ከሱ ምንም ነገር አልፈልግም الله يعافيه انم عفو بي ካለ ይህም ሁለተኛ ሸርጥ ነው። እሺ ሶስተኛ اذا كان لك حق وهو ظلمك انت ገንዘቡ በልተህ ነው የበደልከው አይደለም እሱ ደሞ በሌላ ምክንያት የዘለመህ ካለ በሃሜታ ነው በስድብ ነው በመምታት ነው በምን ነው የዘለመህ ካለ አላህ ፍትህ የፍትህ አላህ ነውና ይህ በዚህ ያስተኛዋል ማለት ነው። ያኒ የዘለመህ ካለ ይመጣልና በሚዛን ላይ ይቀመጣል የዘለምከው ደሞ በሚዛን ይቀመጣል ከዛ ሐቅ አይጠፋም እሱ ደሞ ሐቁ አይጠፋውም። እሺ እነዚህ ሶስት ናቸው። አራተኛ አንተ አጥይህ የውመል ቂያማ የበደልከው የዘለምከው ነገር እንድትመልሰው وهذا رغم انفك ይደሞ ተገደህ ነው ወደ አይደለም ሳትወድ የውመል ቂያማ አላህ Subhanahu Ta'ala ካፍንጫ አውጥቶ ነው ለሱ የሚሰጠው። ስንት ሆነ ይሄ? አራት። አምስተኛው ان يصلحكم الله ان شاء يعوضه بشيء الله አንተና እሱን ለማስተረከ ከፈለገ የውመል ቂያማ ለሱ አላህ Subhanahu Ta'ala ምንዳው ይሰጠዋል ሌላ ያኒ ስጦታ ይሰጠዋል። ለምሳሌ ጀሃነም የማይገባው ጀና የማይገባው ከሆነ ጀና ካስገባው አንተ አፉ እንዲል ማለት ነው። ወይም ደሞ አንተ ለዚህ ሰው ይዓፉ ካልክ ደሞ አስር ፎቆች እሰራልሃለሁ በጀና ብሎ ለማስተረከ ከቻለ ፈለገ አላህ Subhanahu Ta'ala እሱም አንድ መፍትሄ ነው። ላኪን ለዚህ የሚያስተማምን ነገር የለህም አንተ ይሄ ነገር የሚያስተማምን አይደለም። ምን ታቃለ አላህ ያስተርከሃል ያስተርክ ባታቀም እነዚህ አምስት ሸርጦች ከነሱ አንዱ ካገኘ ከሰው ጋር ያለ ችግር ተፈታ ማለት ነው። አለበለዚያ በሽርክ ኑሮ ተውባ ብሎ የሞተ አንተ የሰው ገንዘብ በልተ የሰው መብት ጥሰህ ተውባ ብትል አላህ አይቀበልልህም እንላለን። እሺ እሺ። ኡሙ ሲሃም አቡ አኒስ ሌሎችም ዛሬ አመቱላህ ያለችም አይደለም። እሺ የምትጽፉት ሲጻፉ ጻፉ አመቱላህ ትነር ኡነቴ ነው። እነዚህ አሁን የተከስኳቸው ሴቶች ሴቱም ወንድም ሌሎችም አሉ በደንብ አድርገው የሚጽፉ። በነገራችን ላይ ወንድማችን ዙበይር የተሄደ ወንድማችን ዙበይር 100 ጠፋብኝ የተሄደ ባካችሁ ፈልጉልኝ በደህና ነው ወይ በጤና ነው ወይ አለ ኡስታዝ የት አለ ሙአብዲን ለምን አይገባም ሩሙ እንደዚህ ተማሪዎች ሲጠፉብኝ እኮ በጣም ያዝናለሁ والله على كل حال እና እነዚህ አምስት ናቸው ሸርጦች والله لعلم ብላችሁ አይደለም የምትይዙት አይ እነዚህ አምስት ለዕልሚ ዕልም እንድትተዓለሙ ብላችሁ አትይዟቸው ላ ለተግባር ነው ይሄ በተግባር የሚውሉ ናቸው ولذلك نقول كن حريص ان يكون على ان لا يكون عليك على الناس تبعات كسو ማንኛውም ሰው ኢንሻአላህ አባቴ ይሁን ወንድሜ ይሁን እናቴ ይሁን ምንም አይነት መብታቸው ገንዘባቸው በልተህ እንዳትሞት የውመል ቂያማ ድርድር ድባን የለም አምጣልኝ ወሰደልኝ የሚባል የለም። እዛ ነፍሲ ነፍሲ ስለሆነ እዚህ አጣርተህ መሄድ ነው ወንድሞች። طيب ولا تاخذك لومه لائم እንዳይሉኝ አትበል አንተ ተخلصው አንተ في الدنيا بالدنيا ያለህ እኮ አሁን እኮ እኔ በሃሜታ አንስቸው ነበር ሄጄ ምን ልበለው طيب ገንዘቡ በልቼ ነበር እንዴት መልስለት እንደዚህ አርገ በድልየው ነበር እንዴት ላርግ ብለህ እንዳይሉኝ ወይም እሱ እንዳይለኝ አትበል ምክንያቱም እንዳይሉኝ የማይጠቅምበት ጊዜ ቦታ የውመል ቂያማ ይባል ስላለ ጸጥተህ መሄድ ነው ከዚህ الدنيا طيب ممكن ترضي خصيمك في الدنيا بكل بساطه دمو عند ነገር አለ ወንድም سبحان الله ወንድሞች ናቶች ስሙኝ ለምሳሌ እኔ አቡ አኒስን ከበደልኩ በዚህ الدنيا ወይም ደግሞ ገንዘቡ ከበላሁ ከሰደብኩት በሐሜታ ካነሳሁት በዱንያ ቀላል ነው ሄጄ ኢንሻአላህ ጉልበቱን በስመው እግሩን በስመው ራሱ በስመው ሰው ነውና ትንሽ እዝነት ተሰምቶ አፉ ሊለኝ ይችላል በዱንያ በጣም በስጥ ነው ቀላል ነው እንዲያውም 3 4 ዘመዶች እናንተን አማላጅ አስገብቼ ልታርቀው ይችላልለሁ በአኺራ ግን የለም በአኺራ አንድ በቃ አንድ ነው አንድ አማላጅ ብቻ ነው የሚሰራው ሌላ አማላጅ የለም አማላጁ አላህ ብቻ ነው እሺ ብሎ በእናንተ ከገባ በሁለታችሁም ገብቶ ካስታረቀ ነው እንጂ hatta ነብዮች ቢሰበሰቡ ባንተና በጠላትህ ወይም ገንዘቡ በበላው ሰው ገብቶ ሊያስታርቆ የሚችል ነብይም አይችልም አላህ ብቻ ነው ስለዚህ ወንድሞችና እህቶች እንዴት ከባድ ነው የሰው ገንዘብ በልተህ የሰው መብት ጥሰህ መሞት አለ ተውባ በጣም ከባድ ነው طيب ከዛ ቀጥሎ ولكن هناك قاعده درسناها في الامس ትናንትና እሁድ ነው ትናንትና ላ ቀዳሜ ከትናንትና በፊት ቀዳሜ አንድ ትላልቅ ምሰሶዎች የተማርናቸው ነበሩ ታቃላችሁ በበድሩም ምን አንደኛው ምን ነበር درءል مفسده اولى من جلب المصلحه የሚለው ትልቅ ምሰሶና قاعده መምሪያ የተማርነው እዚህ ላይ ለተጠቀምበት ይችላልሃሉ درءል مفسده يعني شرን ማስራቅና መስወገድ ነው ቅድሚያ የሚሰጠው ጥቅም ከመውሰድ ይላል قالوا لو كان طلب عفوك يترتب عليه ضررا اكبر بكثير من هذا الضرر فدع هذه الفتنه ለምሳሌ አንተ يعني ከረጋላችሁ ወንድሞች በጣም ረቃቅ ነገር ነው የምናገረው ያለው በስይት ቀላል አይደለም ተመልከቱ ከኔጋ እኔና ለምሳሌ ማን እንበል ወንዶች የታሉ ፊቴ ያሉ አቡ አንስ ብቻ ነው ያለው ማን አለ እስቲ ጥቀሱልኝ አንድ ቆይ አንድ ሰው ልጥቀስ አንዱ እሺ እኔና አኺ ፊላህ ለምሳሌ እኔና አኺ ፊላህ بنጣላ ገንዘቡ ወስጄ ነው ሰድቤው ነው በሐሜታ አንስቼው ነው በማንኛውም ነገር እና አሁን በዱንያ ይሄን ነገር አስተኝቼ ይሄን ነገር እቅርታ በልልኝ ብዬ ለሞሞት ይሄ ነው የሚገባው አይደለም የሚፈልገው ይሄ ነው ولكن ትናንትና ከትናንትና በፊት የተባርነው درءል مفسده اولى من جلب المصلحه የሚባለው ነገ ጠይቃቸዋለሁ ይሄን ጥያቄ ተመልከቱ ይሄን ነገር እዚህ መጠቀም አለብሃሉ ምክንያቱም እኔ አሁን ሄጄ ለአኺ ፊላህ አንድ ትልቅ ነገር አድርገህ ነበርና አፉ በለኝ ብለው እሱ ይሄ ነገር አይሰማው ነበር አሁን ከሰማው ልክ በንዚንና እሳት ነከሰከስኩበት ቢተኮስና ቢፈነዳ የበለጠ ፍትና ቢመጣ ይሻላል ወይስ ያቺ በደል የበደልኩት ዋጥ አርጌ ዱዓ ማብዛት ይሻላል አሉ ዑለማዎቹ ላ ዱዓ ማብዛት ይሻላል ምክንያቱም እኔ ሄጄ አንተ ወንድሜ ሙስጠፋ نعم ትናንትና እኮ እንደዚህ ብዬ በሐሜታ አንስቼ ነበር ብዬ ብነግረው ያ ነገር በጣም ያበሽቀውና የሚያናድደውና የሱን ክብር የሚስቱን ክብር የአህል ቤቱ ክብር የሚነካ ከሆነ እንደገና ጉድ ይፈላልና የበለጠ ጥላቻና የበለጠ ንዴት ይመጣል ይህ የሚመጣው ከሆነ ግን ዝም ብለህ ከአላህ እስትግፋር ያደረክ ዱዓ ብታዝበዛለት ያ ዱዓ ያበዛህለት ነገር ሁሉ ممكن ኮምፐንሴት ሊያርግ ይችላል ከዛ ከወንጀሉ ጋር ይላሉ ለምሳሌ እኔ ምሳሌ ልትከስላችሁ نعم مثلا تقول انت مصطفى اتلو الله سمو انግዲ ጉዱ ስሙ انت مصطفى نعم ትናንትናኮ ከነ እገሌ ሆኜ ስላንተ መጥፎ ተናግሬ ነበር ምን ተናገርክ ይለኛል እንደዚህ አልኩ ሰውየው ሲሰማ ይሄ አይነት ሐሳብ እንዳለኝ ያቀም ነበር ተናደደና ተቃጠለና እንዴት እንደዚህ ትላለህ አንተ አሁን ደሞ መጣ አፉ ልልህ ነው የምትፈልገው አንተ ምናምን ብሎ ተቆጥቶ قطعني قطعة يعني كان نشرس كنو جمدو بتأسو إنك بنينا بس يالو شرش شما قل لك بلمنو بالك سلت على ملس بلو قرادي والناس يفو عنسثو كان الناليت كان يقاتل اتشا فتره اهون زنبية بنورنو يمشالو ويس اهون يتكستو اساتنو يمشالو زنبية الله قفر لين بية لسو دعا بابزالت لسو ترو بس لسو ترو بالناقر ممكن يتقفان برنقرو لكن اني ين نقر استنجي تشيل لموت بري يباسو نقر ميكست كوانا جن يه نقر اي بجم الو لمسال ليلا مسال استاتشو معلش يعني يكست هالجن اندزي يعني تكرتا يميل سوي اللم اشي تهيد النام انتلو اللي عبدو اندميتلو اللي ጓደኛ ነው ወይም ዘመድ ነው ወይም አንድ ነገር ነው አው እኔ እኮ ቅርታ አርግልኝ እንጂ አንተ እኮ ስትወጣ ወደ ስራ ከሚስት ጋር ነው ሞለው እኮ ሚስት እኮ በጣም ነው የምትወደኝና ስጋግኘት ያደረኩ በጣም ነው ማረካትና ግን አሁን እኮ አሰብኩና በጣም መጥፎ መሆኑን አሰብኩና ቅርታ አርግልኝ አንድ አመት ሁለት አመት እኮ ከሚስት ጋር ተኝቻለሁ ብትለው ወንድሞች ሰማላችሁ ይሻላል ወይስ ዝም ብለህ استغفار يا አልገባችሁም ነገ አባባሌ አው ዝም ማለት አይሻለም አው ዝም ብለህ ብዙ استغفار ታረግለታለህ ዱዓ ታረግለታለህ ሁለተኛ ደግሞ ያኒ ታጸደዋለህ ያለው የሌለው ጥሩ ነገር ነው የምትናገረው ስለሱ ያ ነገር ግን ይፋ ካወጣው ይገድልሃል والله ممكن ይገድልሃል ወይም እሱን ይገድላል የበለጠ ፍትና ስለሚከሰት ለሁሉም አይደለም ሄደህ አፉ በለኝ የምትለው እሺ ኦኬ ተግባባን ለዚህ አይደለም طيب አሁን እንግዲህ ይሄ ነው درء المفسده خير او اولى من نفع جلب المنفعه ያሉት ለዚህ ነው يعني ጥቅም ለማግኘት ስትል የባሰ የባሰ ችግር የምታመጣ ከሆነ ጥቅሙ ይቅርብህ ማለት ነው شيء طيب يقتل لنا الله سبحانه وتعالى من يلال الله سبحانه وتعالى من يلال فلا وربك لا يؤمنون قوي انت لا رغو وندموج برايفت يا اخي مندنو محاضره اندمسط اياكم اندي برايفت اكو 3 برايفت متابعين مندنو قوي انت دونت ديسترب لا رغو وندموج انديت نو يدرغو دونت ديسترب فايل نو مكفتو ويس اكشن نو من لا رغ دونت ديسترب لا مارغ فايل نو اشا مندنو يقول سبحانه وتعالى بعدها فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا مما قضيت ويسلموا تسليما ينسل سام سنيو ايا نو ين كان بزو غزي نو يالفو بزو غزي قلچوا الله هي ايا لكن تراو طبقوا سلمتا رغطنوا ان تشغاغرنوا ان هيد فلا وربك نقول يا اخوه يهن نجر سنسما مندنو منلو لا حول ولا قوه الا بالله وانا لله وانا اليه راجعون بلنو انت منلو مكنياتهم الله من هونو نو اسكزي درس بسو يميملو فلا وربك سبحان الله العظيم الله بايملم ونتنيا نو الا ترون يا اخو غضب الله وغيرتي غضب الله وغيرتي قناته تملكته انجدي الله انديت اندمي قنا اندمي قوت انديت اندمي قطا تملكته فلا وربك قالوا ماذا فاعلين انتم يا اناس نعم من دونو متارغوت اندزي اينت سيمل الله سبحانه وتعالى ان الله حلف باسمه وعظمته ولو حلف بمخلوقاته فانه عظيم الله በበሬ በፀሐይ በጨረቃ ቢምልም ትልቅ ማላ ነው ግን ይሄን ሁሉ ተሸጋግሮ በስሙ ሲምል ግን ትልቅ ጉዳይ ስለሆነ ፈላ ወረብከ በአላህና በኢላህ በረብ በስሜ ማለት ነው በክብሬ እምላለሁ ይላል هذا مخيف يا اخويا ያስፈራ ለይ ነገር طيب يقول العلماء اكبر شهاده في القران هي تلقوا شهادة بقرآن يالوالو بسورة آل عمران متقنيو تمرناتال بسورة آل عمران متقنيو آيانج من دنيش سوا شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم تلكم السكر بعد الدنيا بآخرة لو تلكم السكر بسماي بتهد بمريت بتمتع بهوهو بتمتع ببهر بتقبع تلكم السكر يتبالو يهنو مكنياتهم الله يقبابت مسكرنو شهد الله الله يمسكرنو أنه لا إله إلا هو على السو بستكر للا يحق إله اندليل والملائكة ملائكة دموك السقا هونو مالو انتنو مسكروا وأولو العلم قائما بالقسط دمو بمريت يالو بسما يالو علم يتشكموا سوش دمو كسو تقابلو دمو مسكروا سنت مسكرو شالو واندموك الله ملائكنا علماء وچو إيش اللي تأيكا تيهاكي كنزي صوست يمي بلت فترة عبطلين الله الله نو كعلماء وچونا كملائكة يمي بلتو فترة عبطلين يستي اللي يلم استبالو كصوست يمي بلتو عالو يلم الله جيتانو كسولج يبلتو علماء وچناتشو لأنهم ورثة الأنبياء ناتشو ملائكة ملائكة ناتشو صوستم يمسكروا بات مسكر من يهوني هونال من يهونال والله صوستم يمسكروا بات مسكر من لي هونو أنه لا إله إلا هو يهنو هذا اللب يشي ينكا جارسن بوالا وأكبر قسم بقرآن تلكو ما لا دمو تلكو ما لا دمو يه ما لنو فلا وربك الله بسمو إيه ما لنو طيب ما هو جواب القسم من بلونه يه ما لو لمسالي أهن وندماتشن عبدو والله بلو كمالي من دنو والله من سالو لاندنا قرنو يه ما لا أدلم هذا يسمى جواب الحلف أو جواب القسم يه ما لو ملسي بلال بقرآن رقد كنتنكالنو بقرآن قوانقوا جواب القسم يا يمالو لمن دنو ثبلي تيكال لمسالي عبد من إلال والله كالي من دنو والله تلو الله والله زاري البلام إلال انقدي يمالو ملس من دنو زاري البلام اشي مصطفى من إلال ورب السماوات والأرض ورب الكعبة إلال طيب ورب الكعبة من مالتنو ورب الكعبة يهيكسيت زاري إفتاتها له إلال خلاص سلام علي فتاتل أهون دم الله من إلال فلا وربك بكبرينا بنفسيهون طيب من دنو يا ربي لا يؤمنون كإيمان وچناتشو حتى يحكموك فيما شجر بينهم بهولت سو شجر كتغني على مقبابات كتغني نتر كتغني ويم دمو عند نقر طلاتشا كتغني لا يحك حتى يحكموك فيما شجر بينهم بشرع يا الله شرعنا يا نبياتشن شرع كال ترقوا كذبوا هلا شرعنا فردوا فتهوا كنبياتشن تسطوا ويهم ككتاب كسنة تسطوا ثم لا يجدوا في أنفسهم حرجا منم أين تسميت اندي سمات شو أسفلقم خلاص قاديو فردوال بقرآن بسنة مسرت تكبيوا الله خلاص تكبيوا الله طيب ويسلم تسليما بل بهلاي عند نقر اندي سمها اسفلقم الشي بله قنبس بله كأنا بله الجن سته يا الله انفرد مكأبل له يكال هنا إلال فلا وربك لا يؤمنون أمان يادا اللوم بتقام بتقام تنو إلال علماء وشمنا له بزي عام السلاتو كوي النقر مجمرة لنقراتو يقول الزبير بن العوام اختلفنا أنا وحاطب ابن أبي بلتعة عندك إننا حاطب ابن أبي بلتعة مبالو تتألان ويمدمو على مقبابات تغني عليه بنقراتشن لاي الزبير مانو بنل الزبير هو حواري هذه الأمة يا عيسى حواريات أسره لتنبرو أدلم يا نبياتشن حواريا دمو الزبير نو نبياتشن منالو لكل أمة حواري وحواري هذه الأمة الزبير ابن العوام. زبير يا أبو بكر لجي هونتشو أسماء بنت أبي بكر بالنو، زبير يا عبد الله أباتنو، عبد الله بن الزبير، الزبير بن العوام مبشر بالجنة من العشرة المبشرين نو. أنا عندك أن حاطب ابن أبي بلتع يمين بالو صحابي كسوغا تتعلان يميات تعلان دمو بوها نبرا لي عند ونز وهاي متع نبر كترارا وردو يعني إرشا لي يسو دمو إرشا لي ولتاشين إرشا لنا لي. كانت أرض الزبير يعني زو يعني انتنو يعني مريتنا يا حاطب ابن أبي بلتع مريت قن لقن نبرو عليه. فيريد حاطب أن يسقي أرضه والماء للزبير، وهو يزبير نو زبير بن العوام، وهو يسونو ونزو يعني يمفسو وهو دسونو يمتا. قن حاطب ابن أبي بلتع وهو دسولي وسدو يفلقان قفرو قفرو كان كان لارجو ودسولي وسدو يفلقان لأنه يمر بأرض الزبير بزبيرنا وهو بزبيرنا ميالفو. قن زبير سايت مريتون سيستطع ودسو الشغاقرو اللي وسدو يفلقان. فشكى حاطب الزبير، زبير حاطب هيدو ودنبياتشن كسسو. من انو ميكسو؟ زبيرين كسال كساشو مانو حاطب تكساشو زبيرنو. انها من علي يا رسول الله لا تشو وهاو ودنيه لممتا سفلقكو زبير يعني كلكلو وهاو ودسو بيشاد الرقو بلو كسسو. فحكم صلى الله عليه وسلم برفق انا ما هونو فتستو فرد ستوت مالتنو انداهم فتهو يعني يستوت نبياتشين يستوت فرد يعني ولتنيا فرد سيهون إذنت أمرنا يسطط. أنتني أفردك هنا لزبير نمي جباو. مغنياتهم وهاو يمي متاو بزبير رشا بوتارجون ميالفو. نا حتى بن أبي بلتع منهم جنيت اللهم كسوجا. سلزي وهاو يمي جباو لزبير نو. لكن نبياتشن إذنت نا شوية أنتن أمرولتنا منالو حكم وقال يا زبير اسقي أرضك أولا ومرر الماء إلى أخيك حاطب ابن أبي بلتع آلوت تقولوا فردنو وهاو سيمت مجمّريا مريتهن بدن بسكم يراك هذا رسعة التعونا كذابو هلا وده وندمي حاطب لكاك أوهاو السميات التعالوت من تلا الله شو بزي فرد واندوش تقولوا فردنو تقولوا دلم مطفى فرد بيهونم بنيا استيائت نونجي نبياتشن كفردوت منم تنزيل لو تياك أفرلقم. لكن بتعمد سيم الفرد نو يا زبير وهاو متاع دلو وده مريته نو متاعو من اللبت مريته عطتته اندقنا بشأن الارقه وده واندمه حاطب بتلقاو ترونو ينو فرد لالو. ولكن غضب حاطب، حاطب بتعمد تقوطة. لمن تقوطة مسلاتشو؟ الزبير من العوام يا نبياتشن يا أقوث لجنو يا زبير يا زبير الناتنا يا نبياتشنا بات وندمامشنا تشو اهون تقوطة انا من علو. شوفوا بتقام قما تامي هونك قالتنا يا وطاو قال يا رسول الله حكمت له لكونه ابن عمتك يا قوته لجسر هنا نو لسو يفرد كلت يفرد قطر وعد اللم علي يقول لك صحابي اندزي سل እኛም ዝም ብለን ውድቅ ያን ሰዎችን ጥሩ ፈርደዋል ብለናል። እሱ ግን ምን አለ? እንካን ሐከምተ له لكونه ابن عمتك وهاو انت اتطته لحاطب لقاقو يمتلو يا ጎቴ ልጅ ስለሆነ ነው بس የጀመርከው ብሎ ተናገረ። فتلون وجه النبي صلى الله عليه وسلم يا نبياችን ፊት ቀጣ ተቀየረ በርበሬ መሰለ በጣም ተቆጡ። አሁን ምን አሉ? እኔ የፈረድኩት ፍርድ እኮ ትክክለኛው ፍርድ ሆኖ እዝነት የተጨመረበት ነበር። አሁን ግን የሐጥብ አሉት በትክክለኛው ፍርድ ነው የምፈርደው አሉና وقال يا زبير اسقي أرضك واحبس الماء. سبحان الله مريتنا تتعنا وهاو قدب أرقلت لانت لنقل لكنا قودي عندي هنا وهاو لانتنو لحط ابن أبي بلت عندك لك إلا تالوت. الله أكبر والله. فقال الزبير ما أراني هذه الآية إلا نزلت فينا يتشن فلا وربك لا يؤمنون حتى يحكموك فيما شجر بينهم يملوا آياكو وده لتاتشن وردوا عليه إننا حطبنا ببلتع سنة شكاتشكنا نبياتشن صلى الله عليه وسلم فرد ستو فردوا لك أبلم أنت يا قوتي هنا نو بلو مسد باتشو صحابي لو لتاتشن يوردك ونوبت آمسي قطع الله سبحانه وتعالى بس ميهن نبياتشن يفرد الفرد بيبلو أشافرن بلو جرباون سيست إيمان يرلو ميسو يورقر بلو الله تناقر ماتنو تقباب بانون دموش طيبيه لحاطب ابن أبي بلتعانو لا لن يانو انجي إنيا قال النبي صلى الله عليه وسلم بلن فرد سنست السجن يا بريطانيا فردنهم فلقوا يا فثابيري فردنهم فلقوا بأوروبا كون لزي كونو بأدسابا كون لزينو بلو يعني هن نقر نمي الشامان نقر من ناقر وبت آمسك أيامينو الله يقطب بتال هذه جريمة في حق النبي صلى الله عليه وسلم بمجمرة درجة يا نبي أحسن كبر نكا سويو ولتنيا يا الله انفرد نكا الله أن رسولنا يتقطب بت تمام طيب ليلا نجر لنا يسحط ابن أبي بلتعة صحابينا أتتشكلون ده تطلوت أتتشكل شيء بل كزية بلت وانجلا درجوال حاطب ابن أبي بلتعة كزية بلت يباسه وانجلا درجوال يسويه بجزية شن بهون أهون يدرجو يفتصم وانجل بمن يوم يعلم من قصات ياللي فرد يموت قطعتنا ومستطو يفلقوا المنقص يهنا قر وانجل يدرق يموت قطعتنا ومستطو لكن نبيات من دفردت تملكتو من أدفع مسلاتشو نبيات صلى الله عليه وسلم كمكة تسدو تبارو ساتشو الناس حباوتشو بيتاتشو تلو نبرتاتشو تلو بيتسووتشاتشو ونالجوشاتشو تلو هجرا بتبالو ودا مدينة الهيدو بسدت أسر عمت تكمتو بمدينة يتولدو باتنا يدقو بات يابات يناتنا ينفس أغري هونتشو مكاتتو تبارو عدلم يهدو كأسر عمت بوهالا نزا قريشوش تلك ونجل سيادرقو نبياتي صلى الله عليه وسلم أسرشي والتادروش سبسبونا مكان لمكفت بلو مكان لنزع لموت أتبلو سيجمرو اندهوم نبياتي صلى الله عليه وسلم كربي هنا تشو عائشة يمي ودواتم النقروم أسرشي والتادر سبسبو ودت أرنت بلو أوجو عائشة يتنو متهدو يا رسول الله ستل أنتين من ملكة هذا لم زنبي الوات حتى أحب الناس إليه أبو بكر صديق متو يا رسول الله يتنو من هدو زنبي الوات لمن نمسو النقر ثم لمن النقر مسلاتشو مكنياتو مسترو تدفنون دي قوينا أهل مكة داي سمو أهل مكة نبيات صلى الله عليه وسلم أسر شو التدرج السلفو مكان لمكفتي مت قالو تبلو كتسمى زججيت يا در قالو بزونا قر لي أبلاشو سلم يتشلو نبياتشن طورنة تالي يتند من هيدو عناك أمبرو بكا كتارغو زجوت مالتنو أسر شو التدرج سبسبو طورنة ودى مكا كمي هيداتشو بفيت بهولتك أن كولتك أن بفيت أسر شو التدرج يتند من هيدو عياكم لكن يحاطب ابن أبي بلتع مبلو صحابي دبداب بيت صفو كان دي سيثقا لاكو وديت لاكو ودى مكة دبدابو من نلال انانت يمكة سووش ሙሐመድ ሰለላሁ ዐለይሂ ወሰለም ረሱሉላህ 10 ሺህ ወታደሮች ይዞ ወደናንተ ጦርነት ለመክፈት የመጣ ነውና ተጠንቀቁ እና ባንደበት እንዳይመጣባችሁ 10 ሺህ ወታደሮች ይዞ እየመጣ ነው ወደ መካ ብሎ ነገረ። ደብዳቤው ተጽፎ ላንድ ሴት ሰጣትና ሴትዋ ይዛ ደብዳቤውን ይዛ ወደ መካ ስትሄድ ጅብሪል ወረደና አለይሂ ሰላም ለነቢያችን ነገራቸው። ያ ረሱላህ ነዓም እንደዚህ መሰለ ተልከዋል እንደዚህ መሰለ ደብዳቤ ስለተላከ ድረሳት ይች ሴት ደብዳቤው መልሳለው። ሰይድና አሊ ኢብኑ አቢ ጣሊብ እና ሰይድና ዙበይር ኢብኑ አልዓዋም ሁለቱም ሄደው በመንገድ አገኙዋትና አውጪ አልዋት ደብዳቤ አውጪ አልዋት የለኝም አለች። አውጪ አልዋት አሊ ያኒ አረንጓዴና ቀይ ሆኖ አይን አፍጥጦ ሲያያት ወላሂ ደብዳቤ ካላት ካላወጣሽ አላት ራቆትሽን አውጥተን ሰውነትሽ በሙሉ ነው የምንፈትሸው አውጪ አላት። ያሊን ቀይ መብራት ስታይ ከጠጉሯ ጋር ሽሩባት እንትን አርጋ ተሰርታ በጠጉሯ ውስጥ አስቀምጣ ደብዳቤው ጠጉሯን ፈታ ደብዳቤ ሰጠችውና ወደ ነቢያችን መጥቶ ደብዳቤው ሲነበብ ለካ ትልቅ ክዳት ነው ትልቅ ኒፋቅ ነው ትልቅ እንትን ነው ወንጀል ነው ጦርነቱን ለማፍሸል ጦርነቱን ለማበላሸት የሚያስችል ደብዳቤ ነው ይላከው። በማንኛውም ህግ በመንግስት ምን ያስቀጣዋል ወንድሞቼ ነገር ምን ትላላችሁ እናንተ? ይሄኮ በዛ ደብዳቤ እኮ ተሸንፈዋል ሰዎቹ። እሺ ምን አይነት ቅጣት ሰጣላችሁ እናንተ? ሞት ነው ቀጣይ ሞት ቅጣት ነው ይሄ ነገር። فقال عمر بن الخطاب يا رسول الله دعني اقطع رقبته فهو منافق ይሄ منافق ነው አንገቱን ልቆርጥ ፍቀድልኝ አሉ سيدنا عمر። ولكن የሁሉ ታሪክ ያመጣሁት ለምን መሰላችሁ? جهاد في سبيل الله ምን አይነት ትልቅ ትልቅ ትልቅ ደረጃ እንዳለው ላሳውቃችሁ ነኝ። فقال النبي صلى الله عليه وسلم ወንጀሉ ትልቅ ነው ሞት ቅጣት የሚያስከድ እንትን ነው የሚገባው ነው። በፊትም ምን እንዳደረገ ከዙበይር ኢብኑ አልዓዋም የነቢያችን ፍርድ አልቀበልም ያለው ሰው እሱ ነው ራሱ። ግን ምን አሉ ነቢያችን? ዳሁ ያ ዑመር ረባከህ አትግደለው አሉ። تمام نعم يا عمر دعه لعل الله اطلع على اهل بدر وقال اصنعوا ما شئتم قد غفر الله لكم من تقال له يا عمر بغزوه بدر يوالو 314 صحابيوچ እኮ በዛ ጊዜ الله سبحانه وتعالى ተመልክቶ ምን አላቸው? እናንተ የበድር ሰዎች ካሁን በኋላ ያፈልጋቸውን ወንጀል ብታረጉ የጀነት ሰዎች ናቸው ብሎ ደመደመው ፈረደኩ الله سبحانه وتعالى እንጂ በፍርድ ከሆነማ አሁን እዚ አንገቱ ይቆረጥ ነበር። በፍርድ ከሆነማ ነቢያችን ሳሰለም አንተ ላጎተህ ልጅ ነው የፈረድከው ብሎ ሲሳደብ ሌላ ጉድ ነበር የሚሆነው። ላኪን አላህ ቀድሞ ተናገረ እናንተ የበድር ሰዎች ወደ ጀና ናችሁ የፈለገውን ነገር ወንጀል ብታደርጉ አሁን በኋላ አላህ ቀፈረላችሁ ብሎ ስለተናገረ ተው ያ ዑመር የጀና ሰው ነው ይሰው ይዋሉት። ምን አይነት የጂሃድ ነገር ምን አይነት ጥቅም እንዳለው በደንብ እንትን ያስረዳሪ ነገር። على كل حال يا اخوه يعني ይገርማል ይሄ ነገር። እስልምና የራህማና የእዝነት ሃይማኖት መሆኑን ያስታውቃል። ففي الايه አሁን ያነበብናት ايه فلا وربك لا يؤمنون حتى يلو اطلق كلمه لا يؤمنون بذي لا تنش نناغاغر فلا وربك لا يؤمنون لا نافيا نج يؤمنون يعني امنت يلاچو ማለት ነው። طيب امنت يلለው كافر አይደለም? نعم كافر ነው። طيب الله سبحانه وتعالى حقنا دنب اوردو بهقنا بدنبو يالهده سو كافر ነው والله ايا እንደዚህ ነው የምትለው። لكن علماءቹ ምን አሉ? በትንተና ነው ያመጡት لا يؤمنون مالت ويم ايمان يلاچوم كايمان وقتوال مالت نو قالو ويم دمو قالو أنه ناقص الإيمان أو يعني إيمانه بتأم قدلنا وده كفر يتتقى إيمانه يعلو نجي ملو إيمان يلو مالتنا ولو. طيب التحاكم إلى غير شرع الله حرام كزيت نستمن لالن عند فرد كمتا يا الله شرع كلا ركه أنت بتأم تلك ونجلنا ويادرك ولو. ثم بعد الحكم دمو يا الله شرع يا الله فرد تفردو تقبلها الفردو تقبله وال لكن بوست نفسه عند نجر الله تنش يمينك نجر الله انديت اندزي هنا لميلو يهم الفلقم الله سبحانه وتعالى الفلقم بآياو كتملكتاتو من دنو ميلو الفلقم هنا نجر فلا وربك لا يؤمنون حتى يحكموك فيما شجر بينهم. نعم فيما شجر بينهم سلزي منم أينت يلب ترتان آياس فلقم سوستنيا رابي أرادتنيا. ثم بعد الحكم لا تشعر إلا بالارتياح يعني لان تفردو يانتان أربي هونم دس بلوه نتكبرو ياسفل لقال. رابعا تسلم للحكم تسليما يعني الشبلة الجهن أنقتن ودا مريت لا تابكه تكبيا له مالت ألبه وسوسانا يا شيطان وسوسة أني متأبها أسفل لقم. فالحكم بشرع الله ركن من أركان الإيمان تمام وتسليم الحكم والاستسلام له ركن من أركان الإيمان. بعد هذا كله يا أخوة سأسأل سؤال أهن كذكة تيه أن قرلت أيكني قن ፖለቲካ የሚወዱ ሰዎች አሉ አይደለም ጥሩአቸው እስቲ ኢንቫይት አድርጓቸው ቢላህ አለይኩም ፖለቲካ የሚሉ ሰዎች አሉ ኢንቫይት አድርጓቸውና የዛሬ ትምርት ይስሙ ዲናችን ፖለቲካ አለው የለውም በደንብ አርገው ቢሰሙልኝ ደስ ይላል والله እስቲ ጥሩአቸውን ጓደኞቻችን ምናምን እንደዚህ ፖለቲካ ፍቅር ያላቸው አሁን ጥያቄ ጠይቄ ልጀምርነኝ እሺ ጥያቄው ምን ይላል መሰላችሁ ጥያቄው ራሱ اختلف فيه الجاهلون ولم يختلف فيه العلماء በዚህ ነው የምጀምረው ጥያቄው ጃሂሎቹ በሁለት ሶስት ተከፈሉት በጥያቄው እንትን ማለት ነው علماءዎቹ ግን አንድ ምላስ አንድ ልብ ሆነው አንድ ዓለም خلاف ያደረገ የለም ጃሂሎቹ ግን በሁለት ተከፈሉ ይገባቸዋል አባባሌ ምን ወዴት ለመدرس እንደፈለኩት ትገባር ይገባቸዋል እደግመዋለሁ አሁን የምጠይቀው ጥያቄ አሁን የምሰጠው درس جاهሎቹ በሁለት ተከፈሉ በሱ علماءዎቹ ግን ባንድ ምላስ ባንድ ልብ ነው ተጣምረው እንደዚህ ብለው ባንድ መልስ በመለሱት طيب ماذا تفهم من السؤال قبل ان اسال من دنو متردد وندمي استنغروج جاهلوچو يال تسمموبت علماءچو يتسمموبت سؤال من لي هون نو من يمسلال وندموچ نا غدايو جاهلوچو بهول تكفلو علماءچو گن باند ملس ملسو اهون غداي ويم تياقيو تناما تياقي نو ويس تماماننا من اينت غرادا نو متلوت ولا دماتام طياقه نو ويس طيناما طياقه نو ليهون يشلال من ليهون يشلال وندموچ يسمعچين نو عند طياقه ياله ملسو جاهلوچو بهول تكفلوت علماءچو گن باند ملسوت طيناما نو رندي طيناما يهونال وندموچ جاهلوچو بهول يتكفلوبت بهول مكفلاچو طيناما نو እንግዲህ ያማርኒ አጥራስ ነው እንጂ አው ኖ ጤናማ አይደለም ለምሳሌ እንበል ዚና حرام ነው ብለዋል ዑለማዎች ዲን ጃሁለቹ በሁለት ተከፈሉ አረ ዚና حرام አይደለም ባከማ ይማ አንዳንዶቹ ምናሉ ራስን ማርካት አይደለም እንዴ አው ራስን ማርካት እኮ ነው ምን አለበት ራስን ማርካት እኮ አላህ ይወደዋል አሉ አንዳንዶቹ ደግሞ አው ራስን ማርካት ነው ግን ያኒ ጥሩ እኮ አይደለም ይሄ ነገር ተከፋፈሉ እንትን ዑለማዎቹ ግን ባንድ ምላስ ዚና حرام ነው አሉ። አሁን ጤናማው መልስ የቱ ነው? የዑለማዎች ነው አይደለም? እሺ ይሄን ለማለት ነው የፈለኩት እና ልቀጥልና በኋላ ነው የምትረዱት። እሺ ጥያቄው ምን ይላል? هل الدين سياسة؟ የፖለቲካዎች አፍቃሪዎች ሰብስቡልኝ አልኳችሁ ለዚህ ነው። ዲን አልኢስላም ሲያሳ ነው ወይ ሲያሳ አለው? በአማርኛ አነጋገር ዲናችን እስልምና ፖለቲካ ነው? ፖለቲካ አለው የለውም? ይህ ነው ጥያቄው። እሺ ልመልስ። نسمع من يجهل الدين ዲኑን በደንብ የማያውቁ ሰዎች ምን ሲሉ እንሰማለን? يقولون الدين شيء والسياسه شيء. ይሄን ነገር ሁሉ ጊዜ ነው የምትሰሙት አይደለም? አረ ባካችሁ ዲን ሌላ ነው እና ሲያሳ ፖለቲካ ደግሞ ሌላ ነው፣ ሁለቱም አታጋጩት ይላሉ። ልድገመው። من يجهل الدين دين የማያቀረው እንግዲህ يقولون الدين شيء دينو ሌላ ነው ፖለቲካ ሌላ ነው ፖለቲካና ዲን ሁለቱም አታጋጩት ይላሉ። ወይቆሉን እንደገና ጨምሮ ምን ይላሉ? ምንድነው መሰላችሁ አዲን ይላሉ። ዲን እኮ የዳዕዋ የሰላት የሲያም የዘካት የሐጅ ድር الوالدين ወየወር አበባ የወለደችው ሴት ህግና ደም የሂጃብ የقراءه القران واذكار المساء اذكار المساء اذكار المساء يا عمره يا حج يا صلاه يا لو دين يلالو ازي لاي بوليتيكا من اغباو يلالو تمام دين مالتكو يا صلاه وصيام وزكاه وحج وبر الوالدين والحيض والنفاس والحجاب وقراءه القران والاذكار والعمره الى اخره يمساسلوت ناتشو دين انجي بفلوثيكا من أقباو دين إلى اللو. ويقولون لا تشبك الدين بالسياسة، سياسة نا الدين هلتما تقجوت. ويقولون السياسة لها أهلها، سياسة كو بالبيتو اللو، فلوثيكا بالبيتو اللو، ما ناتشو نزي بالبيتو فلوثيشانس إلى اللو. يا فلوثيكا سواجو كونو የፖለቲካ ባለቤቶች ይላሉ። አጂባ والله። ስለዚህ ዲን الاسلام ሌላ ነው ፖለቲካ ሌላ ነው፣ ከፖለቲካ አታጋጩት ይላሉ። እሺ ጥያቄው ትክክል ነው? እስካሁን ድረስ ትክክል ነው አይደለም? እሺ بعد هذا اجيب على هذا السؤال بسؤال ይህን ጥያቄ ፖለቲካና ሲያሳ ፖለቲካና ዲን الاسلام አታጋጩት ለየው ብቻው ነው ያሉት። ለዚህ ጥያቄ በጥያቄ ለመልሰው ጆሮ ያላችሁ ስሙኝ፣ ልብ ያላችሁ ስሙኝ። ማ هي السياسه ፖለቲካ ምንድነው? መጀመሪያ ይሄን የሚለው ሰው ፖለቲካ የማያውቅ ሰው ነው። ሁለተኛ እውነት والله እመኑኝ ፖለቲካና ዲን ሁለቱም አታጋጩት የሚሉ والله لا يعرف البوليتيكا ፖለቲካ ምን መሆኑ ስለማያውቅ ነው። እሺ ማ هي السياسه ፖለቲካ ምንድነው ብለን እንትንስ والله በፖለቲካ ዶክትሬት ዲግሪ ቢኖራችሁም እናንተ የህግ የተማራችሁ ሰዎች ብትኖሩም አማመ القرآን ቁርአን ዘንድ እንደጨው ነው የምትማሙ። ምንም ዋጋ የላቸውም። والله ዶክትሬት ዲግሪ የፖለቲካ ነገር ቢኖረው ምንም አይነት ከቁርአን በቁርአን ጎን ለጎን ካስቀመጥ ነው ግን እንደ ስኳር እንደ ጨው በቃ ማሙቶ ነው የሚቀረው አይደለም እንዴ? እሺ ፖለቲካ ምንድነው ብንል ብዙ መጽሐፍ ካነበብኩ በኋላ የፖለቲካ የምትለው ቃል ትርጉሟ ምንድነው ብዬ የእንግሊዝኛ የፈረንሳይኛ የአማርኛ የአረብኛ የትግርኛ ብዙ መጽሐፍ ሳነብ በመጨረሻ በአጠቃላይ ያገኘሁት መልስ ይህ ነው። ምን ይላሉ? السياسة هي إدارة شؤون الدولة. ይህ ነው በቃ ባጭሩ። ሀገሪቱን እንዴት እንደምትመራ የሀገር አመራር ስልት ፖለቲካ ይባላል። የወታደርነቱ ነው፣ የቁጠባው ነው፣ የህብረተሰብ እንትን ነው። ጠቅላላ የአንድ አገር የምትመራበት ህግና ስልት ፖለቲካ ይባላል። ያኒ ፖለቲካ ማለት ህያ የቁሉን ህያ ኹላሰት አልማዕና ኢዳረት ሽኡን አደውላ የአንድ አገር አመራር። በምን አመራር? በጦርነት ነው፣ በሲያሳ ነው፣ በእቅትሳድ ነው፣ በፈለገውም በለው ይህ ነው ፖለቲካ የሚባለው። ፈሊየስማዕ መን የስማዕ ያኽዋ፣ ያልሰማ ይስማ እስቲ። ዋዕለሙ አዩሃ ልእኽዋ አነ ዲን አልእስላሚ ኩልሁ ሲያሳ። እንግዲህ ከእግሩ እስከ ራሱ ላፈርስባቸው እነዛ ፖለቲካ ዲን አይደለም የሚሉ በል ዲን አልእስላም ምን አወልህ ኢላ አኺሪህ ኩሉ ፖለቲካ ነው። እሺ ጠይብ። በል ሁወ አሽመል ወአውሳዕ ምን ድስቱር በሸሪ፣ ከነዛ የሰው ልጅ ያወጡት ህጎችና ደንቦች፣ የፖለቲካ ህጎችና ደንቦች 10 እጥፍ አጠቃላይ እንትን ያለው የእስልምና ፖለቲካ የእስልምና ዲን ነው። ሁወ አሽመል ወአውሳዕ ምን አይ ድስቱር በሸሪ፣ የፈለገውን ህግ የኢትዮጵያ ህግ ነው፣ የብሪጣንያ ህግ ነው፣ የአሜሪካ ህግ ነው፣ የሩሲያ ህግ ነው፣ በሙሉ የፖለቲካ ህግ የተባለው አምጡትና የእስልምና ህግ ደግሞ በጎኑ ላይ ብታስቀምጡት፣ ወላሂ ወላሂ አጉልኩም ወረብ ልካዕባ የእስልምና የፖለቲካ ህግ ሁሉም አጠቃሎ ቦልቶ የሚውጥና በጣም ሰፊ የሆነው ብዙ ጭማሪ ያለው የዲናችን ፖለቲካ ነው። ጠይብ፣ ከዛ ቀጥለን ለው ረአይና ሲያሳ ሊአይ ደውላ ማዛ ነራ። እስቲ የፈለገውን አገር እናምጣ፣ የብሪጣንያ፣ የፈረንሳ፣ የኖርዌይ፣ የፈለገውን ህግ ደንብ እናምጣና የፖለቲካው እንትኑ ምንድን ነው የሚለው እስቲ ክፈተው። እስቲ መጽሐፉ ከፍታችሁ ብታነቡት ምንድን ነው የምናየው? ነቁል ኡሙር ሲያሲያ የሲያሳ እቅትሳድያ እጅትማዕያ ስሕያ ጂኦግራፊያ አምንያ ዓላቀት ዓማ ማዓ ብልዳን ልዓለም ኢላ አኺሪ። ፖለቲካ ማለት ይህ ነው። እና ሲያሳ ማለት ያኒ እንዴት አድርገ አገር እንደምትመራ፣ እቅትሳድያን የእንትኑ የቁጠባ ህግና እንትን፣ እጅትማዕያን የህብረተሰብ እንዴት አድርጎ መሄድ እንዳለበት፣ ስሕያን የጤና ጥበቃ እንትን፣ ጂኦግራፊያን የዶብ እንትኑ የአገሪቱ የዶብ ድንበር እንደዚህ የሚጠብቅ፣ አምንያን የጸጥታ የአገሪቱ ጸጥታ ደንብና ህግ፣ ዓላቃት ዓማ ማዓ ቡልዳን ልዓለም ከአገሮችና ከጎረቤት አገሮችና ከሌሎች አገሮች ምን አይነት ግንኙነት ማድረግ እንዳለብህ፣ እንደዚህ የመሳሰሉ ናቸው ጠቅላላ ፖለቲካ የሚባሉ። ሀዚህ የኩልሃ ፖለቲካ። ከዚህ ውጭ አለን ሬ? አምጡ እስቲ ወላሂ፣ የፈለገውን ብታመጡ ይህ ነው ፖለቲካ የሚባለው። የአገሪቱ አመራር በምን? በፖለቲካ፣ በቁጠባ፣ በህብረተሰብ አስተዳደር፣ በጤና ጥበቃ፣ በእንትኑ ጂኦግራፊያን ያኒ በጂኦግራፊካል አቀማመጡ፣ ለምሳሌ ድንበራችን ይህን ያህል ነው፣ ድንበር የኡጋንዳ ድንበር ይህ ነው፣ የሱዳን ድንበር ይህ ነው አይደለም። አምንያን ጸጥታ፣ ለምሳሌ ወታደሮች አምጥ፣ ሴኩሪቲ ምናምን፣ የአገሪቱ ሴኩሪቲ። ዓላቃት ዓማ ማዓ ቡልዳን አልዓለም ከአገሮችና ከጎረቤቶችና ራካሉ አገሮች እንዴት አይነት ግንኙነት እንዲኖረን፣ እንደዚህ የመሳሰሉና ይህና እንደዚህ የመሳሰሉ ናቸው ፖለቲካ የሚባሉ አይደለም። هذه هي كلها وهي لمن كان له قلب لب ያለው ግን هي مفصلة في دين الإسلام عشرات المرات أوسع من دستور أي بلد. يفلقون أجر بالتامتو يسلمنا دستورنا يسلمنا هجنا دم بالتامتو أسر إتف كالنزاية بوليتيكا مصحفتو تشي سفانو يسلمنا خلاص. طيب بل ضف على ذلك كنزا يا اغروش يملو علم اغروش يهج دستور مصحف انببونا بسلمنا يالله بليلوش اغروش يلله چمربت مندنو سو اهون امتقساچو يفلغون يا اغر دستور يا اغر يا بوليتيكا مصحف اوتته بتانب اهون من چمراچو بنزا ايغنيوم. لمثال امور اخلاقيات أخلاقيات مالت يسوي لك بمن أينت أباي مهد ندالبت سنة سرقات مهد ندالبت روحه جسده يعني نفسنا بودي وهلتهم توهاهدو بمن أينت أباينا بمن أينت إذنت مهد ندالبت شو بس لمنا بتشانهم تاقنيو. طيب الحياة الزوجية يتدار هوت በአንዳገር ዲስቶር ነው አንዳገር የፖለቲካ መጽሐፍ ከፍተህ የትዳር ህይወት አታገኝም። እንዲያውም የትዳር ህይወት ከፍተኛ ቦታ የያዘ የህብረተሰቡ ትልቅ እንትን ነው ትልቅ የፖለቲካ እንትን ነው የትዳር ህይወት። طيب تهذيب النفس بالايمان ሰው በዚህ መሬት ላይ እምነት በዚህ መሬት ላይ ያለው እምነት ሲቀር አንተ ከመሬት ወጥተህ ከሰማይ በላይ ያለው ጌታ በሱ ተቋራንተ ኢማን ማረግ በማንኛውም የመንግስት ህግ አታገኘው። አልቢዑአት እንዴት እንደምትገዛ እንዴት እንደምትሸጥ ምንድነው ሐላል ምንድነው ሐራም ምንድነው መክሩህ ምንድነው ሪባ ምንድነው ሪባ የሆነ ሁሉ የመሸጥ የመለወጥ ያለው ነገር በሙሉ ብዙ መጽሐፍ የተጻፈበት በእስልምና ብቻ ነው የሚገኘው በሌላ ፖለቲካ አታገኝም። ሲለት الرحيم የዘመድ አዝማድ ሁኔታ በሙሉ ሲለት الرحيم የቆረጠው ያኒ የዘመድ አዝማድ ነገር የቆረጠ ሰው ጀሃነም እንደሚገባ በምንድን ነው የምታገኘው? በዲን الاسلام ብቻ ነው የምታገኘው። لا تكاد تجده في غيره ليلا دي ستوري አሜሪካ የሩሲያ ምን አምጥተ መጽሐፍ እስቲ ፈልጉልኝ ሲለት الرحيم ብትል በማንኛውም መጽሐፍ አታገኘው። الاخوه في الاسلام وندماماچنت لله بله وندماماچنت تارغنا روح بالروح تالفالله لو اندمه ستل طرو طافاج نجر تتواله لو اندمه ستل بزو نجر مسوا تارغاله يه بسلمنا بيتشا نو ميغنيو ما نعم سبحان الله ما ان يرتبطوا اثنان هلتو بالله كتواددو والله ترارا يميافرس بومب الناس اللي يافرس هايتشلم يعيشاني عيشه هنيئه دستا يالو نورو نو مينورو. طيب الرحمه بيتنياو ديستور نو متاغنيو الرحمه. العداله بين الزوجين بهولت مستنا بال يالو حق يسو حقنا يسون حق طبقو يمهد غداي بيتنياو ديستور نو متاغنيو. مراقبه الله في الامور كلها يما كنچراسو كنچراسو بماننياوم اجر مصحف اتاغنيو يعني يمتسراو سرا يمترامدو ارمجا የፈለገውን ነገር ጥቂትም ትልቅም የምትሰራው ስራ አላህ ያየኛል እንዳልሳሳት ሰው እንዳልበደል የሰው ህመፍት እንዳልነካ ይያልክ የምትሰራው በእስልምና ብቻ ነው። وبعد كل هذا وفوق كل هذا كهل በላይ ደግሞ አሁን ከተከስኩትና ከሌሎችም በላይነት ያለው ግን በማንኛውም የዓለም መጽሐፍ የማታገኘው جعل الله لهذه الامور جزاء وهي الجنه يعني يسولج ارس برساتشو انما بهونه نجر ان دستا يملابت فتي يملابت نورو كرامدو ويم كسرو منداتشو كفياتشو جنة مهونن بماننياوم مصحف ديستور يروسيا نو يا امريكا يمن مصحف اتاغنيو. سبحان الله. فلنبدأ ونقول ونرى هل في الإسلام سياسة؟ أهون نجمر النا بس لمنا سياسة اللوي بلن تلك تياك إيه كوشن مارك الناس كمت إشي؟ لكن بتأمس فلقنا مياس قواقوانا قرسلو هوني إسكهون درس كالكوت إيباك المسلين لا هونو شان نتتا وهان نتتا نصرف بولوثيكا مالت የእስልምና ሃይማኖት ከጫፉ እስከ ጫፉ ያጠቃለለ ፖለቲካ የእስልምና ፖለቲካ ነው። በል ባጭሩ ልንገራችሁ الاسلام بدون سياسة صفر والسياسة بدون الاسلام صفر. እስልምና አለ ፖለቲካ ባዶ ነው። ፖለቲካ አለ እስልምና ባዶ ነው። እስልምና ፖለቲካ ነው። ፖለቲካ እስልምና ነው። ይህን ካልኩ አራት ነጥብ አደርግና ትንሽ እናሳርፍ ውሃ እንጠጣ እንዲያውም ወላሂ አላህ ይባርካችሁ እስካሁን ድረስ ስለው የቆየሁ እሙ ሲሃም ተነሽ እስቲ ኡሙ አብዲን ተነሽ አቡ አኒስ አኺ ፊላህ ካለ ሁላችሁም ተነሱና እስቲ ኮሜንት ስጡት ይሄ ነገር ጭማሪ ስጡት በጣም አዲስ ትምህርት ነው እንደዚህ አይነት ተምረን አናቀም ስለዚህ ይሄን አይነት ትምህርት ማሻአላ ማሻአላ አቡ ዑሰይምን ማለ ኢንሻአላ ኢንሻአላ እና እውነቴ ነው ይሄ ነገር እስላ ደሞ እኔም ይገርመኝ አንድ ነገር አለ እነዛ ካፊሮችና ሙናፊቆችና ሙሽሪኮችና እስላም ያልሆኑ ነገር እንደዚህ ቢሉኮ ምንም ነገር አይቆጨንም እስልምና ፖለቲካ አይደለም ፖለቲካ ሌላ ነው እስልምና ሌላ ነው የሚሉ ከእስልምና ውጭ ቢሆን እኮ ደህና ነበር لكن المسلم الذي يقول لا اله الا الله محمد رسول الله እስልምናና ፖለቲካ ተጋጭት የሚል ሱፐር جاهል መሆኑን ብቻ ነው የሚያሳውቀውና ስለዚህ ወንድሞችና እህቶች አሁን ፖለቲካ እስልምና መሆኑን እስልምና ፖለቲካ መሆኑን በዝርዝር ላስረዳችሁ ነኝ አሁን ግን እስቲ ወሃው ቀዝቀዛው ይወረድና አቡ ዑሰይንም እጅ አንስተዋል ኢንሻአላህ ሊጨምርለት ነው ሌሎችም ተነሱ ወላሁ አለም ማይክ ፍሪ ላለሁ ኢንሻአላህ ብዙዎቻችን የሙስሊም উম্মা ዲናችንን ወላሂ አናውቀውም እንኳን ቁርአን ውስጥ የሚባለውን ቀርቶ ዲናችን ምን መሆኑን አናውቀውም ልክ ነው ሰው የሚያውቀው የሚያምነው እስልምና ዲን አልኢስላም ሸይ ኦፖለቲካ ሸይ ተብሎ ነው እንደውም አንድ በሰዎች መካከል ዲን የሚያውቀው ካለ ፖለቲካ ሲያወሩ ያ ዲን የሚያውቀው ሰው ለፎቶ አካልሆነ በስተቀር አይፈለግም ለምን ከፖለቲካ የራቀ መሆኑን ስለሚያምኑበት ማለት ነው አሁን ግን ተመልከቱ ዲን አልኢስላም አሽመል واوسع وعليكم السلام ورحمه الله وبركاته دين الاسلام كل النجر ياتقالنا سفي بحر طلقته بطام يراقه كل النجر ياتقالنا سبحان الله العظيم اون استاذ اندالوت بيتنياو يوبوليتيكا حق نو سلا بيت تسغبتو بسلام اندينورو اذنات اندينوراچو انيتبابرو بلو يمي مكر የሚያስተካክል የታለ ሌላ የፖለቲካ እንትን ተጣልተው ሲሄዱ አንድኛውን በማስታረቅም በማላየትም ገንዘብ ገቢ ነው የሚያረጉት እንጂ በፍጹም የለም سبحان الله العظيم እና والله በጣም ትልቅ ትልቅ ትምህርት ነው ዛሬ ተማርነው ዲናችንን ለማወቅላችን መሞከር አለብን ዲናችን ምንም የጎደለው ነገር የለም የእስልምና ሁላችንም ተምረን ሁላችንም ማውቀን ሁሉን ያጠቃለለ መሆኑን እስካወቅን ድረስ ፖለቲካና ወራ ብሎ ሲወራ ምን ማለት ነው ብለ መጠየቅ መቻል አለብን እስልምና ፖለቲካ አይደለም ወይ ምን ጎደለው ከዚህኛው ብለን ለማስተካከል የተሳሳተን ጭንቅላት የተሳሳተ አስተሳሰብ ማስተካከል መቻል አለብን ላለው بارك الله فيكم ከኔ ጋር አኺ ፊላህ ስላሉ እዚህ ደርስ ጀመር ደውየላቸው መጥተዋል እዚህ ነገር ነው ያሉት ኢንሻአላህ ማይክ ይዛሉ ኢንሻአላህ ከአቶ ይስማል ይስማችኋል ወንድመቶቼ ይስማል ኢንሻአላህ ኢምራን ምንድነው እንዴ ኦኬ ቢስሚላህ الرحمن الرحيم الحمد لله رب العالمين وافضل الصلاه وازكى السلام على حبيبنا وقدوتنا محمد صلى الله عليه وعلى اله ومن استنى بسنته واقتفى اثاره الى ان يرث الله الارض ومن عليها فصلوات ربي وسلامه عليه وايانا معهم اجمعين ان شاء الله تعالى فجزاكم الله خير الجزاء ከዛሬው ትምርታችን የተረዳሁት አንድ ለመጀመር ያህል አላህ Subhanahu Wa Ta'ala ولو انهم اظلموا انفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما يملو آياتنا اسملكتو ወደ አምስት የሚሆኑ ጥቅሶች ተጠቅሰውልናል። አንድ ሰው ማንኛውም ማዕሲያ ሰርቶ ወደ አላህ ተመልሶ ተውባ አድርጎ የውመል ቂያማ ወደ አላህ ከሄደ አላህ እንደሚምረው፣ ግን የማይማር ምህረት የማያገኝ ወንጀል አለ። ሱብሃንአላህ። አላህ ሱብሃነሁ ወተዓላ በብዙ የቁርአን አያቶች በጣም ከባባድ ስህተትና ከባባድ ቅጥፈት ሰርተው ተውባ እንዲሉ የሚጠብቃቸው ሰዎች ነበሩ። ለምሳሌ እነለዚና ፈተኑ ልሙእሚኒና ወልሙእሚናት ልሙእሚኒና ወልሙእሚናት፣ ታሪካቸው ታውቁታላችሁ። የመን ውስጥ የነበረ በጣም ዛሊም የሆነ ባለስልጣን ነው ሙስሊሞች ያመኑትን ሰዎች እየሰበሰበ በመንገዱ አፋፍ ላይ ጉድጓድ ቆፍሮ ሲያበቃ እሳት አቀጣጥሎ እሳት ላይ ሲጨምራቸው የነበረ ነው። እሳት ላይ ሲጨምራቸው የነበረ ሰው ዛሊም፣ ብዙ ሙስሊሞችን የገደለ እንዲያውም ታሪኩ ታውቁታላችሁ። ባቡ ተውባ ሪያዱ ሳሊሒን ላይ የተከታተላችሁ ሰዎች ካላችሁ አንድ ሴት መጣች ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ህፃን ልጅ አዝላለች። ህፃን ልጅ አዝላ እሳት ላይ መግባት ፈራችና ተቃዐሰት፣ ወደኋላ ስታፈገፍግ ህፃኑ ልጅ ያ ኡማ እስቢሪ ፈኢነኪ ዐለል ሐቅ ያላት፣ እውነት ላይ ነው ያለሽውና ሰብር አድርጊ ታገሽ ያላት። የልጇ ህይወት ለማዳን ነበር ወደኋላ ያፈገፈገችው። ልጁ ግን ሰብር አድርጊና ግቢ አላት። ገባች እሳት ላይ። እንዲህ አይነቱ ግፍና በደል ጭፍጨፋ ያደርግ የነበረ መሪ አላህ ስብሐነሁ ወተዓላ ተውባ ካለ ከተመለሰ መለሰዋለሁ ብሎ ይጠብቀዋል። እነለዚነ ፈተኑ ልሙእሚኒና ወልሙእሚናት ሱመ ለም የቱቡ ይላል። ካልቶበቱ ነው የውመል ቂያማ ቅጣቱ የሚጠብቃቸው ብሎ ተውባ አስቀመጠላቸው። በአያቱም ላይ አላህ ስብሐነሁ ወተዓላ ወለው አነሁም ኢዝ ዘለሙ አንፉሰሁም ጃኡከ ፈስተግፈሩ ላህ ወስተግፈረ ለሁም ረሱሉ ለወጀዱ ላህ ተዋበን አይ ከሲረ ተውባ፣ መመለስ የሚያበዛ አላህ ስብሐነሁ ወተዓላ የማይሰለች መመላለስ አበዛህ ብሎ የማይሰለች አምላክ መሆኑ ከወዲሁ ከአያቱ እንረዳለን ማለት ነው። ሌላኛው ተውባ ብሎ ማንም የማንም እጅ የማይገባበት ወንጀል ግን አለ። በደል ሙስሊሞች በመካከላቸው የሚበዳደሉበት በደል ወላ ነቢያቶች ወላ መላኢካዎች ወላ ሳሊሖች አይገቡበትም ኢላ ቢኸምሰቲ አሽያ ብለው አምስቱ ከዘረዘሩልን በኋላ ጀዛሁም ላሁ ኸይረል ጀዛ እነዚህ ነገራቶች ለመማር ብቻ ሳይሆን ለመተግበርና ለመጠንቀቅ ነው በዚህ መልኩ ያስቀመጥኩላችሁ ብለውናል። ጀዛሁላህ ኸይረል ጀዛ። ሁላችንም መጠንቀቅ አለብን። ይሄ የዙልም ጉዳይ አዙልሙ ዙሉማቱን የውመል ቂያማ፣ በደል የውመል ቂያማ ጥቅጥቅ ያለ ጨለማ ሆኖ ነው የሚጠብቅህ ብለዋል ነቢያችንም ሰለላሁ ዐለይሂ ወሰለም። ሌላኛው ዙበይር ብን አልዓዋም እና ሓጢብ ብን አቢ በልተዓ ረዲየላሁ ተዓላ ዐንሁማ፣ አላህ ሁሉንም ነገረ ስራቸው ይውደድላቸው፣ ሁሉንም እንወዳቸዋለን። ሁለቱም ሌሎች ሰሓባዎቹም ምን አለዚነ እኽታረሁም አላሁ ስብሓነሁ ወተዓላ ሊየሕተፉ ሐውለ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ አላህ በነቢያችን ዙሪያ እንዲከቡና የነቢያችን ተከታዮች እንዲሆኑ ከመረጣቸው ሰዎች መካከል እነሱ ናቸው። ሓጢብ ብን አቢ በልተዓ እና ዙበይር ብን አልዓዋም። በመካከላቸው የተፈጠረ ግጭት ቢኖርም ጥቂት ነው። ከዛ የበለጠ በአልይ ብን አቢ ጣሊብ እና በሙዓውያ ሪድዋኑላሂ ተዓላ ዐለይሂም፣ ሁሉንም እንወዳቸዋለን። አላህ ነገረ ስራቸው ይውደድላቸው። የተከሰተ ችግር አለ። ሙስሊም ከመጥፎ ስራዎች፣ እነዚህ መጥፎ ስራዎች እንደ ክስተት ለመረዳት ነው እንጂ በአንዱ ላይ ጥላቻ ለማሳደር እንዳልሆነ ሁላችሁም ልትገነዘቡ ይገባችኋል። በሰሓባዎች መካከል የሚፈጠሩ አለመግባባቶች፣ አንዳንድ ሰዎች ምሕራብ ላይ ቁመው ለዕና የሚያወርዱ አሉ በሰሓባዎች ላይ። ሱብሓነላሂ አልከሪም፣ ሱብሓነላሂ አልከሪም። ለእነዚህ ሰዎች ምን እንደሚባል እንግዲህ ያው አድማጩ ይፍረደው ነው። ሌላኛው ዙበይር ብን አልዓዋም ረዲየላሁ ዐንሁ አርዳ፣ ይህች አያ በእኛ የወረደች እንጂ ሌላ ሆና አላያትም بلوالو حاطب بن أبي بلتعة رضي الله عنه وارضاه ود نبياتين صلى الله عليه وسلم متتو حكم سيكبل من منقان بوقت بنبرة هنيتا سايدست كرتو أن كان ابنة عمتك يا كستيلج سلونا نورسي يفرد كلت بيلم يعني التحاكم إلى شرع الله هو من علامة محبة الله ومحبة رسول الله صلى الله عليه وسلم الله أن يا الله ملك تنيان كمودد يتنسان ود دين الإسلام فرد مفلق راس عند صحابي أبو هريرة رضي الله عنه وارضاه دم يستلال في الحديث لاي عند صحابي خمرة التمت نبيتنا عليه الصلاة والسلام بلو تعالون قالوا أبو هريرة فمن الضارب بيده ومن الضارب بنعله ومن الضارب بثوبه عندان دبت في مما تالا عندان دبكالك عندان دبك عما بنا باقين ومتانو كمتانو بوهلا هده بما قستو دقمو تأتتو سكرو متانو تأتتو سكرو متانو أهونم نبياتنا صلى الله عليه وسلم بلو تعالوا قرفوا تسويو بدو اللام بتفين بج أمان بكالتون بنو لاكوت بس وستنياك انت ملسو متى سبحان الله اني بتقام نيجر من هول قزي نبياتنا عليه الصلاة والسلام يسويو خمرية تتا يسكر ممتاتو سان ناددهاتشو يا عند صحابي يتناقرات نقداتشو كولتو ميزان وستس الناس كمتو سبحان الله نبياتنا عليه الصلاة والسلام من إن يعرقوا أصحابي نبرو يمي أسنو كستتو كنا لن عندو بسوستن يا قزي سبحان الله انتن يعني سلتشونا أخزاك الله له. الله سفره الله ورده ما أكثر ما يؤتى به من إن يعمل ملال سيابة زال بلو ندد بلو تنادد رسيل نبياتنا عليه الصلاة والسلام أترقمت أترقمت هلو ناتقوتو الله أن الله ملك تنيانو كوي ودالالو انديتنا وديتاو ينسو أمرية آسمان التحاكم إلى شرع الله والتحاكم بما يحكمه رسول الله صلى الله عليه وسلم هو من علامة المحبة لله ومن علامة محبة لرسول الله صلى الله عليه وسلم فكم وكم منا في هذا الزمان باهولو سعد بن ياقزي بتلي بوتي على السوك الله انده بلوال نبياتنا عليه الصلاة والسلام انده بلوال حكمه يهنو بزي ملكو تقبابو بمبالو قزي بوزو بنافيت يلو منا ودا من قستل هيد يميل سو سنتنا سنتال سنتنا سنتال يا من قست داني النتي شالن يالي من سنتنا سنت مسلمين يالي بل قائم الليل صائم النهار هنو لليتي يسجد سنة الليل توت فرض صلاة الجماعة كارتو سنة الليل يميا زوتر سو هاي السمام يا جماعة هاي السمام طيب سنتنا سنت سوال يقرارتان لعمران يقرارتان كلاي دقمو محبوبة يسمى ميالك إن شاء الله خير إن شاء الله إن أنت نوشكر يني أدر لما أترو إن لا يؤمنون بميرو زريا لي علماء بركت على تنتاني ستوتال فمن أراد البسطة فليرجع إلى ذلك ودزاي ملس بس تمت الرشا سياسة ناس ملكتو سياسة ناس ملكتو هذه الدين سياسة دين الإسلام بوليتيك علو ويمس دين الإسلام ليلا باون زمن مسلم تبيه وجبزو واندمهتو تشاتشين يهينتو أملكا كتشقري على الباتشوال هاي ما نوت ليلانو بوليتيكا ليلانو يمينو سبحان الله جن بس تمت الرشا يتقلس للنقر الله إن الإسلام كله سياسة اسلمنا بمولو سياسة نو استدادراوي كنو اندياو مكو إن الله أرسل رسوله تسوسهم الأنبياء نبياتوك هجارك كو يمي مرواتشو عدرقو نبياتوك لكو الله اتشو عالكونا ميلوت الله سبحانه وتعالى نبياتوك نسيلك كو هجارك اكي وشناتشو الله يمي ودو هج يمسل انيال يزيان كبابي تسمامي هون سايهون الله سبحانه وتعالى لسوك يمي اتشال بلو ياسدك او هج بل الإسلام أشمل وأوسع صالح لكل زمان ومكان بيتين يوم بوتا بمانين يوم ساعت لمانين يوم هبرتسب تسمامينا ميتشو يهون الدين دين الإسلام مثالي لستاتشو هلت مثالي وش بتعامي مياسي دستوني نا بتعامي ميقرمون ምሳሌዎች አሉ በእስልምና ላይ። አንደኛው መራአ ሚንኩም ሙንከረን ፈሊዩገይርሁ ቢየዲህ፣ መን ማንኛውም ሰው ነው ከእናንተ መካከል ጸያፍ የሆነ ስነ ምግባር ያየ ሰው ከቻለ በእጁ ካልቻለ በምላሱ፣ ይህንን ሁለቱም ካልቻለ ግን በቀልቡ ጠልቶ የመጥፎ ስነ ምግባር ተጋሪ መሆን የለበትም። እነዛ ህብረተሰብ ለቆ መሄድ አለበት፣ ወይም ደግሞ የሚሰሩት መጥላት አለበት። ቢያንስ ቢያንስ አቀሉል ሓጀ ኢማኑ ደካማ የሆነ ሰው ነው ይህንን የሚያደርገው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሌላኛው ውስጥ አላህ ሱብሓነሁ ወተዓላ ወለኩም ፊል ቂሳሲ ሐያቱን ያኡሊል አልባቢ ለዓለኩም ተተቁን ያደርግ የመጥፎ ስራ ዋጋ ማግኘት አለበት። ለምሳሌ የሰረቀ ይቆረጥ፣ የገደለ ይገደል፣ ዝሙት የሰራ ይቀጥቀጥ ተብሎ የጸደቁ ህግጋቶች እናንተ በህይወት በሰላም እንድትኖሩ ያግዟችኋል። ለዓለኩም ተተቁን እንድትጠነቀቁ። ነፍሰ ገዳይ የሆነ ሰው ነፍስ ያጠፋ ይጠፋል የሚለው ህግ ከሰማ ነፍስ ካጠፋው ልጠፋ ስለሆነ ይቅርብኝ ብሎ ነፍስ ከማጥፋት ይቆጠባል። ስለዚህ ሰዎች ለግድያ የሚዳርጋቸው ነገር አይኖርም። ለምን? ሁሉም ሉጋም ገብቶበታል። ሉጋም የሸሪዓ ሉጋም። የሰረቀ ይቆረጣል ሲባል የሰው ንብረት በሰላም ገብቶ እንዲመለስ ወጥቶ እንዲመለስ ያግዘዋል። በአሁኑ ሰዓት ወደ ዓለም ፖለቲከኞች እንሂድ። ተሰብስበው አውጥተው አውርደው ያረቀቁት ህግ እንሂድ። የገደለ ሰው ይገደላል የሚለው ህግ ሲረቅ የሰብአዊ መብት ተከራካሪዎች የመጀመሪያው ሰውዬ ሲገደል ያላስጨነቃቸው የሁለተኛው ሲገደል ያስጨንቃቸዋል። ሰው ያጠፋ ሰው ቢጠፋ ምንድን ነው? የሰው ንብረት ሲዘረፍ፣ ላቡን አንጠፍጥፎ ያመጣው ንብረቱ ሲዘረፍ ያላስጨነቃቸው ሰዎች የሰብአዊ መብት ተከራካሪ ተብዬዎች የሰው እጅ እንዴት ይቆረጣል ብለው የሚከራከሩ አሉ። ሸሪዓና ፖለቲካ አነጻጽሩትና የትኛው ነው ለሰው ልጆች ሰላም የሚሰጥ? ግን እኛ ነን ሙስሊም የሆኑ ሰዎች ማስረዳት አይደለም የቸገረን። ሙስሊሞቹ ራሳችን ዲናችን ምንኛ እንደሚያምርና እንደሚጣፍጥ አልተረዳነውም ገና። እኛ ሳንረዳው ለሌላ ሰው ማስተላለፉ ምንድን ነው? ለሌላ ሰው ማስተላለፉ ምንድን ነው መልእክቱ? ሌላኛው ሐያቱ ዘውጂያ የሚባለው ሱብሃንአላህ፣ ሁላችሁም ታውቁታላችሁ። በየትኛውም ሀገር ለፖለቲካቸው የሚያመቻቸው ወደ አንዱ ይዘነበሉና አንዱን ሲጨቁኑና ሲጨፈጭፉ ነው የሚታዩት። እንዲያውም አንዳንድ ቦታ ህጉ ለሴት ነው እንጂ የሚያመቸው ለወንድ አያመችም ተብሎ የተባለ ሁሉ መርሐባ ብለህ መቀበል አለብህ እንጂ ሐቄን እፈልጋለሁ ካልክ እድሜ ልክህ ከማትወጣበት ጭንቀት ውስጥ ነው የምትገባው። እንደዚህ አይነቶች ህጎች አሉ። እስልምና ግን ወንዱንም አይበድልም ሴቷንም አይበድልም። ለኩል ዋሂድ ምንሁማ ሐቁቁ፣ ለእያንዳንዱ ሐቁ አለው፣ ሐቁን ተቀብሎ ይሄዳል። ኸላስ طيب ሌላኛው ኢልቲአም ሩሂ ወልጀሰድ፣ የሩሃችንና የሰውነታችን መላመድና ሁለቱም ምን ማድረግ እንዳለባቸው። ለጀሰድህ ምን ታደርግለታለህ? ለሩህህ ምን ታደርግለታለህ? ከፖለቲካ እናገኘውም። ይሄ እኹወቱል ኢማን፣ የእምነት ወንድማማችነት የመሰለ መተዛዘን፣ ሙራቀበቱላህ ስብሓነሁ ወተዓላ ፊ ኩል አልአህዋል ወልመካን፣ ዓዳላ በይነ ዘውጀይን። ወበዕደ ዛሊከ ኩልህ ጀዓለ ላሁ ስብሓነሁ ወተዓላ ጀዛአን ሊኩል ሸይ። ከዚህ ሁሉ በኋላ ደግሞ አላህ ስብሓነሁ ወተዓላ ለምናደርገው መልካም ነገር ስንሰራ ደስ ይለናል። በዱንያ ደስ ብሎን በዱንያ በፍትህ ኑረን በዱንያ በዓዳላ በትክክለኛ አኗኗር ኑረን የውመል ቂያማ ደግሞ በትክክል ስለኖራችሁ ተብሎ ክፍያ አለው። ይህ ሁሉ ከፖለቲካ እናገኘው። እነዚህንና እነዚህን የመሳሰለ እንግዲያውስ ህጉ ይህ መሆኑ ካወቅነው በኋላ ከሙእሚኑ ማህበረሰብ እስከ ዛሬ ድረስ ሳናውቅ በስህ ይችላሉ። ምንድናቸው እነሱ? ዲን አልኢስላም ህኩሙ ህግጋቱ ብናምንበትም ብንወደውም እንኳን ሲተገበር በልባችን ቅሬታ የሚሰማን ሰዎች ልንኖር እንችላለን። ولكن الله سبحانه وتعالى يقول اكبر قسم اقسم الله سبحانه وتعالى في كتابه اقسم ቀሰሙን አቅሰመ ቢነፍሲህ በራሱ የማለው መሐላ ነው። አላህ በፈለገው መማል ይችላል፣ በፈለገው መማል ይችላል። እኛንን እንጂ ከአላህ ውጭ ባለ ነገር መማል የማንችለው አላህ በፈለገው መማል ይችላል። አላህ ስብሓነ ወተዓላ ፈላ ወረቢከ ላ ዩእሚኑን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም፣ በመካከላቸው ለሚከሰተው ጭቅጭቅና ንትርክ አለመግባባት ፈራጅ አድርገው እስካላስቀመጡህ ድረስ በራስ የምዬ ነግርሃለው አላመኑም ይላል። ፈላ ወረቢክ ላ ዩእሚኑን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም። ፈራጅ አድርገው ማስቀመጥ ብቻ አይደለም፣ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ሱመ ላ የጅዱ ፊ አንፉሲህም ሐረጃ፣ በነፍሳቸው በቀልባቸው በልባቸው ውስጥም መጨናነቅ መጣበብ ሳያገኙ ወዩሰሊሙ ተስሊማ፣ ሙሉ በሙሉ ሰጥ ለጥ ብለው እስካልተቀበሉት ድረስ። አንደኛ በመካከላቸው ለሚፈጠር ችግር እንደ ፈራጅ አድርገው ማስቀመጥ፣ ሁለተኛ በልባቸው መጨናነቅ እንዳይፈጠር፣ ሌላኛው ሲቀበሉት ደስ ብሏቸው። ሰውየው ሱብሃንአላህ ኸምር ጠጥቶ ሂዶ ሊገረፍ ነው፣ መገረፉ ግን ደስ ብሎት ነው የተቀበለው። ለምን ደስማ ባይለው ኑሮ በማግስቱ በጠፋ ነበረ። በማግስቱም ጠጥቶ እንደገና ሊፈረድበት እየመጣ ነው። በሁለተኛ በሶስተኛ ሌሎች አሉ፣ እንደነ ማዕዝ ረዲየላሁ አንሁ ወአርዳህ ተቀጥቅጦ የተገደለ። ሌላኛዋች ሴትዮ እኒ ሑብላ ሚነ ዝና ያለች፣ ደስ ብሏቸው ሊቀጠቀጡ ሊገደሉ መሆናቸው እያወቁ ደስ ብሏቸው ዲን ልኢስላም የሚፈርድብን ፍርድ አስደስቶናል ብለው ወደ ሞት የመጡ ቀደምት የእስልምና አባቶቻችን ሰለፎቻችን አሉ። አላህ ስብሓነ ወተዓላ ያግራለን። ወንድም እህቶቼ፣ ያለፈ አልፏል። መጪው ህይወታችን የቀረች ህይወታችን አስተካክለን ወደ አላህ ስብሓነ ወተዓላ መሄድና ከአላህ ጋር በመልካም ሁኔታ መገናኘት ይኖርብናል። አላህ ያግራለን፣ አላህ ይወፍቀን። ወሀዛ ወቢላሂ ተውፊቅ ጀዐለኒ አላሁ ወኢያኩም አለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ከፊላ ወላሂ ያለህ አልመሰለኝም ነበር። በጣም አዝኜ ነበር። ጥሩልኝ ጥሩልኝ አልኳቸውና አሁን እኮ መጨረሻ የገባህ መሰለኝ። ለካ ከአባዋኒ ሰሆነ ትሰማለህ። አላ ኩል ሓል አላህ ይጨምር። አላህ ስብሓነ ወተዓላ ሙራድህን ያስተካክል ይስጥህ። እንዴት ወላሂ ቀዝቃዛ ወተት ነው ያጠጣኸኝ። አሁን እንደዚህ ደስ ይላል ያኺ። ደርሱ ሲጨረስ በሌላ ቋንቋ በተሻለ ቋንቋ እንደዚህ አስፋፍቶ ሲገልጸው ጭማሪ ሲጨምርበት እንደዚህ እንዴት የመሰለ ደርስ ይሆናል መሰላችሁ? ቆንጆ ደርስ ነው የሚሆነው። አላ ኩል ሓል ሰምተናል። እንግዲህ ተፍሲሩ ሁለት ጊዜ ነው የሰማነው። ልብ ያለው ልብ ይበል። ብዙ ነገር ተጠቅሰዋል በዚህ ደርስ። በተለይ ሱብሃንአላህ፣ ይህን አደገኛ የሆነ ነገር ከሰው ከዒባድ ጋር የምታደርገው በየቀኑ እኮ ነው። በየቀኑ አንድ ሰው 24 ሰዓት አልፈዋል ከሌላ ዒባድላህ ከሌላ ሰዎች ምንም አይነት ወንጀል ሳላደርግ አልፌ የምለው ሰው እኔ አላገኝ በዓለም። ገብታችኋል አባባሌ? ለምሳሌ ጠዋት ተነስተ እስከ ነገ ጠዋት ማለት ነው 24 ሰዓት ቢያንስ 1 2 3 10 5 አለ። ሌላ ይቅርስ ሁሉ የሰው ገንዘብ ባትበላ ሰዎችን ሰበሰበ ሰው ነው የምናገረው አይደለም። ሐሜታ ከነዚህ የተባሉ ነገሮች የዒባድላህ ሐቅ የሚባለው ትልቅ ነው። እኔና አቡ አኒስ ቁጭ ብለን ስለ አኺ ፊላህ ከተናገርን፣ እባክህ አኺ ፊላህ እኮ በጣም እንትን ነው፣ ከበድ ያለ ሰው ነው፣ እንዲህ አይግባባ ምናምን፣ ይህ ራሱ ሐሜታ ነው። ታውቃላችሁ ዑለማዎቹም እንዳሉ ሱብሃንአላህ፣ አንድ ሰው ሁለት ሰዎች ቁጭ ብለው አው ጥሩ ሰው እኮ ነው እሱ፣ በጣም በጣም በጣም ሰው የሚወደው ሰው ነው፣ ብልህ ነው፣ ጨዋ ነው፣ ስማርት ነው ምናምን ብለ ስትትቆይና በስ ያቺ የምለብሳት ልቶብ እኮ በጣም አጠረች፣ እባክህ ምንድን ነው ትንሽ እንትን አያስብም እንዴ? ይህችም ሐሜታ ነች አሉ። እንዴ ቶቡን ነው እኔ ለቶቡ ነው ኮሜንት የሰጠሁት። አው ራሱ ለቶቡ ኮሜንት መስጠት እሱን ማማት ነው። እንዴ ያ እኔ ወደው ነበር፣ ላኪን ያቺ የለበሳት እንትኑ ትንሽ ዝቅ ቢያረጋት ነው ረጡ ነው። ያ አጭር አርጎ ሲሄድ እኮ ደስ አይልም እኮ ራሱ ሐሜታ ነው። ይህ ነገ አፉ በለኝ የሚባልበት ነገር ነው ይህ ነገር። እሺ አታውቁም እንዴ ነቢያችን ሰለላሁ ዐለይሂ ወሰለም ከአይሻ ቁጭ ብሎ እያሉ ሰፊያ ቢንት ሑየይ እብን አልአኽጠብ ነቢያችን ጠቀስዋትና ምን አሉት? ምን አለት አይሻ? አይ ተወኝ ባክህ ረሱሉላህ፣ እሷ እኮ እንደዚህ ነች ብላ በእጅዋ እጇን ሰንዘር አድርጋ እንደዚህ ጠቀሰች። ምን ማለት ነው አለው? አጭር ነው ነች ማለት ነው አለው። ነቢያችን በጣም ተቆጡባት። ስጋዋን በላሽ አልዋት። ይህ ሐሜታ ነው። በል የሚገርማችሁ ነገር የሚገርማችሁ አንዘፍ ኢንሳን ወአጥሀር ኢንሳን ወአፍደል ኢንሳን ባዕደ ነቢ ስ ሰለም ሁወ አቡበክር ስዲቅ ወዑመር ብን ኸጣብ። ሁለታችሁም ቁጭ ብለው እያሉ አንድ ቀን ምን አሉ? አንድ ሰው ይጠብቁት ነበር ሊመጣና፣ አንዳቸው ምን አለ? ወላሂ ምን መሰለ ሽወ ተጊል ነው እሱ ትሎ አይመጣም፣ ያኔ ከበድ ያለ ነው አልከሩ ዑመር እንደዚህ አሉ። አው ትንሽ ከበድ ያለ ነው ሁወ ሰቂል አሉ። ይህ ነገር አሁን ምንም ነገር ስም የሚያቋሽ ነገር አይደለም። ያኔ እሱ ምንድነው በአማርኛ የሚባለው ከበድ ያለ ነው ቶሎ ሰልስ አይደለም ኺፈት ደም የለው እንደዚህ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰሙትና ለቀድ አከልቱማ ለሕመ አኺኩማ አላቸው አልዋቸው ማለት ነው። እና የወንድማችሁ ስጋ በላችሁ፣ ይህችን ስጋ እንግዲህ የተበላችሁ ስጋ ነገ ትጠየቃላችሁ ማለታቸው ነው። ሱብሃንአላህ ይህን ነገር በጣም ጥቃቅን የሆኑ አላህ ስብሓነ ወተዓላ ሚን ዓዳለትህ ታውቃላችሁ፣ ጭካንና እንትን አይደለም። ሚን ዓዳለትህ ከፍትሁ የተነሳ በሁለት ሰዎች የተደረገ ነገር አላስገባም። እና ያመጣኋቸው አምስት ነገሮች በደንብ አድርጋችሁ የምታውቃቸው ከሆነ ተጠንቀቁባቸው፣ እውነቴ ነው። እና ምንድነው ያኒ ወይም አፉ እንዲልህ ያስፈልጋል ወይም ደግሞ ይሄ በጣም ከባድ ነው። አፉ በለኝ ማለት እንዳልኳችሁ ነው፣ ከበድ ይላል አይደለም እንዴ? ከኔ ጋር ያላችሁ ወንድሞች አፉ በለኝ ከባድ ወንጀል ሊሆን ይችላል፣ የማይባል ነገር ሊሆን ይችላል። ካልከው ደግሞ የባሰ ጥላቻ የባሰ እንትን ሊመጣበት ይችላልና አሰትሩ አውላ ያኒ ማለት ከመባልህ በፊት ይሄ ነገር ከመውጣት በፊት ዝም ማለት ይሻላል፣ አትግባ። ለምሳሌ ያኒ እኔ ጠቅሸ ነበር አንዳንድ ምሳሌ አይደለም፣ አሁን መድገሙ አያስፈልግም። ላኪን ሐቂቀተን ኢዛ ረደተ ሐቀሁ አንዱ ነው፣ ሁለተኛ አፉ ካለህ ሁለተኛ ነው፣ ሶስተኛ ደግሞ ያኒ አንተ ሳታውቅ እሱ የዘለመህ ነገር አለኮ፣ አንተ ብቻ አይደለም የምትዘልመው፣ እሱ የዘለመህ ነገር ብዙ ካለ ያ በዛ ሊያስተኛው ይችላል አላህ ሱብሓነሁ ወተዓላ። ወይም ደግሞ የውመ አልቂያማ ትከፍለዋለህ፣ የምትከፍ ለው ደግሞ ከአጅርህ ነው የሚወስደው፣ ካልሆነ ደግሞ የሱን ወንጀል አንተ ላይ ይጫናል። ወይም ደግሞ ይህን 1% ነው እድሉ ላይኖርም ይችላል። አንስሊሐኩም አላሁ ስብሓነ ወተዓላ የውም አልቅያማ ያኒ እሱን አንድ ነገር ሰጥቶ ያካክሰውና ልታረቁ ይችላላችሁ። ይህ ደግሞ በጣም እንትን ነው። ስለዚህ ወንድሞችና እህቶች በዚህ በደንብ ተጠንቀቁ። ይህ ነገር እንደ ሶስተኛ አራት ብንነጋገርበትም ያለ ነገርና አደገኛ ነገር ስለሆነ ምላሳችንና እግራችን ይቆጠብ። ከዚህ ሰው ከተሰበሰበ እኔና ሚስቴ ቁጭ እስቲ ሳንናገር ከኔ ጋር ሁኑ ወንድሞች እስቲ ዛሬ እንሞክር እስቲ። አይቻልም፣ ወላህ አይቻልም። እውነቴ ነው። ቁጭ ብልና እስቲ እንሞክር። ከዛ እንሞክርና መጀመሪያ እስቲ ሰው ሳንጠቅስ በቃ አንድ ሰው ሳናነሳ እናውራ እላታለሁ። ማውራት እንጀምርና እንደምንም ብሎ አንድ ሰው ይገባል። ከዛ በኋላ በጥሩም በመጥፎም ታነሳዋለህ ማለት ነው። ይህ ነገር እኛ ልክ እንደ ውሃ መጠጣት ነው ያሰብነው። ምንም ነገር እንትን የለውም። ያኒ አተኩረን አናየውም፣ ግን አላህ እየሰጀለ ነው። አይ አላህ ስብሐተ ወተዓላ እየመዘገበ ነው። እነዚህ መላእክቶቹ የመዘገቦች ናቸው። ነገ ተደርድሮ እንዳይመጣብን ነው የሚለው። ማሊ ሀዘ አልቁርአን ማሊ ሀዘ አልኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አህሳሃ። ምን ነው ይላሉ እነዛ ወንጀለኞች፣ በጣም ይቆጣሉና እንዴት ነው ይህ ኪታብ አንድ ትንሽም ትልቅም ነገር አይተውም እንዴ? ሁሉ ነው የሚመዘገበው ብለው የሰሩት ስራ መዝገብ ሲያዩት ማ ሊሃዳል ኪታብ ላ ዩጋዲሩ ሰጊረተን ولا كبيرة إلا أحصاها ووجدوا ما عملوا. يا أخي يهنا قر أولتنا إني أن نرسل لن الله يرسام إني بتآم متقرمين آية لك بقرآن أولتنا 95% يسلام حزب آيات مهجن آية ياو بقرآن يالتشو قن بزو سوا آيات من مسلاتشو من العلماء تشو يفلقوا نقر بأفه يمتلو بملاس يمتلو بأجي يمتسراو بأقره يمتسراو بقول باته بچنكلات بهلو أنت زم بلا سرا بكا ما تفهم سرا زم بلا سرا نا أوريجينالو كان تقاي هون علالو يمتادر قونا يمتلو نقر هلو أوريجينالو كان تقاي كامت كقبر ست النساء اقرأ كتابك كفى بنفسك اليوم حسيبة ين كتابو راس تنبو الله انقدي ابزانيوچو سوچ الو يلالو انزا مجرموچ فاسيقوچ والله نبياچ صلى الله عليه وسلم ما من يلالو يعني انديت نو يسو لج الله زندكو نو الله زندكو مو على دركم ين وانجل يلال انا يهن نجر هولو اوريجينالو كان تگا تقمطو بماتاوقو سلتنا بماتاوقو طبب جن ملائكچو فوتوكوبي يادرغو ناتشو ينين والله يتشن آية بتقام أدنك أتالو فوتوكوبي يادر أهون لمسالة إني يتناقر كونا يادر لم يهنقر ملائكو تشوكو تشبلو لك ورقات عند دبدابي متو فوتوكوبي أرغي أوريجنالو تاسكم تقولنا فوتوكوبي دمو لأند سوت ستوالا لك ندزي فوتوكوبي أمي أرغو انتنالو ملائكو تشو كذا يوم القيامة يرسهو نقر ألو يالكبت نقر هلو يايونا ياتشن فوتوكوبيا امتنا يه الى هل يقول سبحانه وتعالى في القران هذا كتابنا ينطق عليكم بالحق انا كنا نستنسخ ما كنتم تعملون انيا كو سايتاوقاچو كوبي يادرغن كنيا كوبي ناسقر نبرنا يه نو فايلاچو بلو سلازي ايرسا وندموچ يه بتام انتنو جن ميغرمني نغري ني اندي تارغه نو اهون عفو بلن يمتلو استي بزي تنش والله اجاشونا وطونا بزي استي تنش تنقاقرو اندي تارغنو اهون سنتو انجلو چالن كسووش غا عفو بلن اي من دنو متلو تنانتنا يعني اهتر كان يغانا يادرشنا عفو بلن تلو اللي قنزب بشركنت هنا شركة سنسرا انت بادو كرتهال يعني بادو كرتهال مالت منو قنزب يلهم عفل سهال يعني خلاص قن ينقر المثل سمى هده كرتار قلين عندما تامساشي بركو بل اتشهال له نعفو بلين بتلو يمرهال ما نوم يمره بزيقزي سلزي بتام عدقينيا نوم لو انا بزي تنش والله امثل انقابت النقاء قرو لين جسي لنيال انديت كزي النقلاء قل انقري وانه نقرو سو على منصاف يسو حق على مبلات كزي مراك انا بتام إبابنا أن بسامة طولي بلاه عندما يفلقوا متفراو فراتشا يهن نقر ندزاب النفراو يعني كان هنا دمو نقرو كتكستة كتدرق دمو اندي تارغن نتخلص من هذا قبل الموت وقبل وقوف بين يدي الله سبحانه وتعالى اندي تارغن كزي تسأتن عندما نهد ينقر والله أمسلي كابتن نقاقر اللي إني بتقام دسي لنيا إني راسي لما وقف لقال له لأن أنت ما استمركوا لما يمتعيك أتشوهون إني راسي لما أكفر لقال له يعني ما في جلسة يا أخوة يتكمت نبات كقوادنيو تشاكشنو كميستو تشاكشنو كهوثو تشاكشنو كمان نمسو تكمتا سو سانا نساتنا سناناكم بيهيش قرنجيت نو منشلو سمني الله شوان دموش باكاتشو إني هون إني ساتنا أنت نمو ستو نيستي من النارك سلزي يقول لك إنش قرنو ينو ملو إن شاء الله كذا قلتلو بوليتيكا سلمنا مهونو سلمنا بوليتيكا مهونو بدن بارجي ينقدر ساتشن سلالي بزر زر بزاقزي أسرده شو الله إن شاء الله بقوم نبتنا يعني كقوم نبتنا كتلالي لكن أهون أسببتنا أهون يتيكواتش نقر استباكاتشو تبابرن عند مفتين ناقن يلت أبو أنيس هاللي أخي في الله هاللي يتالو إن أم سيهام نعمة الله الذي يتفون الذي والله راديكال هون بتعيون تستي يزين ينقر ይወያዩበት። ወይስ ተሳስቻለሁ ወንድሞች? ሰው ሳታነሱ ትውላላችሁ እንዴ እናንተ? ካፍርም ይሁን ሙስሊምም ይሁን ኢንሻአላህ የፈለገውን ሰው ይሁን፣ ያኔ ደሞ ካፍር ነው ደሞ ወላህሙ ሐላል አትበሉ። የፈለገውን ሰው ከሆነ ሰው እስከሆነ ድረስ የሱን መብት መብላት፣ የሱን አጥንት መስበር፣ የሱ በሃሜታ ማንሳት ሁሉ የተከለከለ ነው እየተመዘገበ ነውና ከዚህ እንዴት እንገላገል የሚል ጥያቄ መልሱልኝ፣ ወይም ደግሞ መምሪያ ስጡኝ። እኔ ራሴ ልጠቀምበት ፈልጋለሁ። ማይክ ፍሪ። ድምጽ ይሰማል? ኦኬ ኡስታዝ፣ አንድ ነገር እኔ ለሆነ ሰው የሰራ ስለዚህ ሰው ማማችን መተው የተጠቀመው ዘዴ ምንድን ነው? የሰው ስም ባነሳ ቁጥር 5% ሰደቃ መስጠት በራሱ ላይ ወሰነ ማለት ነው። በሌላ ነገር ብዙ ነገር ሞከረና በዚህ አልሆነም እና ይሄን 5% የሰው ስም ባነሳ ቁጥር 5% ከኪሱ ያወጣ ለራሱ ቃል ገብቶ ይሄን ማድረግ ጀመረ ማለት ነው። ከዛ ይሄ ነገር በጣም ተሻሽሏል። በመጨረሻ እንዳውም ምንም ላለማንሳት ደረጃ ሁሉ ደርሷል ማለት ነው። እና ይሄን ከሰው ነው የሰማሁት፣ ስራ ላይ ካዋለ ሰው ነው። እንሞክረውና እስቲ እኔ ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። ስምሽ ማን ነው? ስምሽ አንቺ ወላሂ ባገኝሽ ኖሮ ራስሽ ስምሽ ነበር ወላሂ። አለ እሸነ አልአንሃር ሐቂቀተን ሰሚቸው የማላቅ ከዛሬን እጠቀምበታለሁ። ይህ እንደውም 100 ብር ባረገው ይኔ እውነቴ ነው። ሰምታችኋል ወንድሞች? እኔ አሁን ሰው በመጥፎ ነገር ካነሳሁት 50 ብር ከፍላለሁ ብለህ ምለህ ለራስህ ላይ ዋጅብ ካደረግከው ነገር ገንዘብ እንዳትከፍል ብለህ ነገ የሰው ስም አትጠቅስም። ወላሂ رحم الله من فهم هذا الشيء ሰውየው 5 ብር ነው ያደረገው። እንዲያውም 5 ብር ቆንጆ ነው፣ ምክንያቱም በቀን ከ10 በላይ ከ100 በላይ ሰው ታነሳለህ። እና በሃሜታ ሰው ካነሳሁ፣ ሰው ከጎዳሁ፣ አንድ ሰው ከበደልኩ 10 ብር 5 ብር ቀጣለሁ ብለህ ቃል ከገባህ በቀን 50 ብር ስትከፍል፣ $30 ስትከፍል ታይዋለህ እዛ ጊዜ እንዴት እንምታገስ። ለዚህ ነው የጠየቅኳችሁ። ይህም ትልቅ መፍትሄ ነው ወላሂ። ማይክ ፍሪ። ካቱ ኢንሻአላህ ይሰማል አይደለም? ጀዛከላሁ ኸይር ጀዛ እህታችን አልአንሃር፣ ትልቅ ፖይንት ነው ይሄ። ከዚህ ጋር ደግሞ ሰውን ላለማማት የሚረዳ ትልቅ ምሰሶ ብዬ ደግሞ የምጨምረው ምንድን ነው? ሁልጊዜ ከሷሊሖች ጋር ጥሩ ጓደኛ፣ ማማት የማይወድ ማማት የማትወድ እህት ጓደኛ፣ ወንድም ጓደኛ፣ ኡስታዝ ጓደኞች፣ እንደነዚህ ያሉት ጋር ሷሊሖች ጋር ከዋልክ ዋለይኩም ሰላም ወራህመቱ ወበረካቱ፣ ለመሳሳት እንኳ ብትሞክር ያስተካክሉሃል። ልትሳሳት ስትል ሷሊሖች ከሆኑ ተወንድሜ ብለው ወደ ትክክል መንገደኛው ወደ ትክክለኛው መንገድ ይመልሱሃል። ለምን? የተስተካከሉ ስለሆኑ። ካልሆነ ያልሆነ ጓደኛ ከያዝክ እንደፈለገ መደሰት ብቻ የሚፈልግ ማውራት ብቻ የሚፈልግ ማማት ብቻ የሚፈልግ ከሆነ አይሰማም። መቅደስ ይሰማል ይመስለኛል። ወደዛ ሀሜት መግባት አይቀርምና ቅድም ካለችው ጋር ተጨማሪ ሱልሃ የሆኑ ሰዎች ጋር መዋሉ በጣም ይረዳል። ትስተካከላለህ። አንድ ጓደኛ ተው ሲልህ መጀመሪያ፣ ሁለተኛ፣ ሶስተኛ እያፈርክ ምናምን ትላልቅ፣ መጨረሻ ላይ ራስ እንደገና መካሪ ትሆናለህ ብዬ አምናለሁኝ። ወላሁ አለም። ማይክ ፍሪ ለኡሙል ዓቢዲን። ሰላም አለይኩም ወራህመቱላሂ ወበረካቱ። ተሰማው? ሰላም አለይኩም። ኦኬ ኦኬ፣ ቅርታ ማይክ ነው ጋር ነበርም ላመጣ ሄጄ ነው። ያ ቆንጆ ነው ኡስታዝ ማሻአላ ሁላችሁም ያላችሁት ቆንጆ ነው ያው የኡስታዝ አቡአኒስን መስሎ ትንሽ ጭማሪ ነው የኔ ምንድነው እኔ ይሄንን ሰውን ሀሜት ለመቀነስ ይረዳል ሙሉ ለሙሉ እንኳን ባያጠፋ ለመቀነስ ይረዳል ለምለው አንደኛ ምንድነው ስሙ በብዛት በተለኛ በሴቶች ወንዶችን አላቅም በሴቶች ያኔ قالوا قيل ሚያመጣልንን ሰው ማለት ነው አከሌ ወጣች አከሌ ወረደች ብሎ ሚያመጣልንን ሰው ያን ሰው ያኔ በተቻለ መጠን መራቅ መሰለን በቴሌፎን የሚደውልልን ከሆነም ያው ራሳችንን ቢዚ አርገን ያንን ሰው በብዛት ላለማግኘት መጣር ነው ያ ቀስ በቀስ ያው ሰው ሴትዮዋን ብትሆን ልጅቷን ብትሆን ያኔ መላልሼ እንደሷ አለመደወልን ስታይ ያው ትቀንሳለች ማለት ነው እኔ ይሄ ያየሁት ነው እኔ በኔ ማለት ነው ምክንያቱም ያው እንዳልነው ሰው ማማት ያው አንድ ሰው ከጀመረልኝ እኔም መቀጠል አይቀርም ስለዚህ በዛ ሰው ስርቅ ደግሞ አልሐምዱሊላህ በጣም ልዩነት አለው ምክንያቱም ማንም ሰው ሲያማ አያስደስተውም ያንን ካማንና ከጨረስን ስጋውን ከበላን በኋላ ከዛ በኋላ ለክ ቴሌፎን ሲዘጋ አውዝ ቢላህ ምን ሸይጣን ረጅም ምንድን ያረኩት እኔ እንደዛ አላለሁ ሱብሃንአላህ በቃ ወን እንዴት አርገ ይበለሳለሁ ስለዚህ والله والله ውሸቴን አይደለም እንደዛ ስለምሆን እና በተቻለ መጠን በዛ ሰው በቃ መራቅ መራቅ መራቅ ይያልኩኛልኝ አልহামዱሊላህ በቃ ዛሬ ያ ያልደወለ ቀን በቃ አልহামዱሊላህ ዛሬ እንደ እንግዲህ ቃል ወቂያ ሳልል ዋልኩኝ ማለት ነው ያለሁኝና እንደዛ አርገን በብዛት ወሬም እና በዛበት ሰው ምክንያቱም አንድ ሰው ወሬም ያመጣኩ ሆነ ውሸት ነው ሁሌ ያ ሰው ወሬ ያመጣል ማለት በዛ በሌላውም ሰው ይለምድበትና ያቺ ወሬ እንደምትሰጠኝ እኔም መስጠት ፈልጋለሁ ስለዚህ በዛ አይነት ሰው በመራቅ ራሳችንንም ከሐሜት ጠብቀን ያንንም ሰው እንጠብቃለን በያምናለሁ ኢንሻአላ ጀዛኩም الله خير ነክሪ السلام عليكم ورحمة الله وبركاته يا جماعة سمال ما شاء الله انا دمو كتناغروت محكل يتوسل نجمر لاچنا እሰው ልጆችን ከሐሜት ይከላከላል ብዬ ከማሰብ መካከል አንድ ነገር ልንገራችሁ ኢንሻአላህ አደሙ ተስዲቅ ሁሉ ማ ይቃል ምንም ነገረውን ነገር ወንም ደግሞ ወሬ ዞልልኝ መጣ ሰውዬ ወንም ደግሞ የሚያወሩትን ሰዎች ባጠቃላይ እውነት አይደለም ብሎ በውስጣችን አለማመን አምላካችን አላህ ሱብሃነ ወተዓላ በሱረቱል ሑጅራት ላይ ተናግሯል يا ايها الذين امنوا من تمنعت المؤمنين سوتوا ان جاءكم فاسق بنانت سمحكل على صنيا ستمطاتوا بنا باين ورين يزولاتكم تمطا فتبينوا ارغبتوا ان تصيبوا قوما بجهاله هل سمع سمع لارلا السلام عليكم يسمال هلو يسمال اشرحوا على ما فعلتم نادمين كذا مخاطبات متصطاتاتو يهمنا النجر تونالاتو لا سلازي يهمنا وري خبر زين ازول من يمطان سوو بوستاتو قرتن على ما مكنتم وري ما يمطالون سوويو كأنه الشيطان نو إنه هم الشيطان عندك بلما مننامنس عندك بلما الناس يمين سويا من متقبله شواطن الإنسان يخون يسمون لهم شيطان يخون مرمى شيطان يخون المزل سويت عندك بلما منهم الله يتبقان الله تشير ما نفتي أيما منه مننا وروني قدر يمي عورتهم سويت على ما منه يا الله والله وعلا ما يكفري نعم يا وندمي حكمه تنش ماستكاكل ياللبات نغر علات غدايوكو وندمي حكمه غدايو ما مننا على ما من ادلم يي طبيعي نو عند سو متو لمساله مطفو نغر سلا عند سو كتناغرني ላምነውም እችላለሁ እና ላምነውም እችላለሁ እንዲያውም ሙምኪን አሁን የቀረሃት ታምነውም ባታምነውም መተለን ትጉል አቡ አኒስ እኮ እንደዚህ ነው እንደዚህ ነው እንደዚህ ትለኛለህ አይደለም خلاص በሐሜታ ገብተናል በሐሜታ ገብተናል ይሄ ከሰማሁት እሱ ከተናገረ በሐሜታ ግን የማመን አለማመን ጉዳይ ሌላ ጉዳይ ነው ሌላ ፋይል አለው ስለዚህ ራሱ የሰው ልጅ ማማት የሰው ገንዘብ ማማት የመብላት የሰው አጥንት መስበር የሰው መብት መንካት የሁሉ ነገር ያኒ አንድ ጊዜ ከተከሰተ እና ብታምነውም ብትቀበለውም ባትቀበለውም ሌላ ነገር ነውና ከነጨረሱ ከዛ መራቅ ነው ወይም ደግሞ ሌላ መድኃኒት ማምጣት ነው ማይክ ፍሪ عليكم ورحمة الله وبركاته إن شاء الله كدم كتبالوت يجل الناقرنا يكدم هون لمسالي عندسو هاميت بأما كتر يعني مياكا كسلت جنزب ما صدق أماوتات يمساسر لك كون بفيت كسلفنا الصالح رضوان الله تعالى عليهم وارضاهم ابن وهبي የሚባሉ ተላቅ عالم ነበሩና ሐሚድ እንግዲህ ሱብሃንአላህ الله اعلم ሳቸው ሰው ለማስተማር ይሁን ወይም ይሄንን ተፈትነውበት ይሁን الله اعلم امام احمد بن حنبل الشيباني ስለ ابن وهب ሲናገሩ ابن وهب ተላቅ عالم እና ተላቅ صالح ነው ብለው ያመገሷቸው شيخ ነበሩ ابن وهب رحمه الله تعالى عليه ሰው ባማሁ ቁጥር ጾም ለጾም ለየትኩኝ አሉ። ጾም እየጾምኩኝ ሰው ሳማ ጾም እየጾምኩኝ ሰው ሳማ فاجهدني አደከመኝ አደከመኝና አቅጣጫውን ልቀይረው ብዬ ሰው ባማሁ ቁጥር ገንዘብ ላወጣ ደግሞ ሰደቃ ላወጣ ስለተሳልኩኝ فمن حبي للدنانير تركت الغيبة ገንዘብ ከመውደድ የተነሳ ሐሜትን አቆምኩኝ አሉ። አሁን ይሄ በተግባር እናውለዋለን አናውለውም አሁን ለምሳሌ እኔ ሰው ባማህ ቁጥር ገንዘብ አወጣለሁ ብል ሳምንት ሳይሞላ ገንዘቤ በሙሉ ጨርሼ ወደ ሌላ ብድር ልገባ ነው። ምክንያቱም አናቆመውም በዛ የሚቆም ነገር አይመስለኝም። ዋናው ግን አንድ ሰው ከፊት ለፊቱ ከበሩ በራፍ ላይ ጽፎ ልክ እኔ እኮ ጀግና ነኝ እኔ እኮ ጀግና ነኝ ይያለ ጀግናን ሲደጋግም ጀግንነት ወደ ውስጥ ይመጣል ሳይታወቀው የጀግንነት ምልክቶች ይመጣሉ። እኔ ፈሪ ነኝ ካለ ጫማው ኮሽ ሲልም እየደነገጠ ይሄዳል። ፍርሃትም የሚባለው ይጋባበታል። እንደዛው ሐሜት ለማቆም ከፈለገን ልክ የሐሜት መዘዝ والله ሐሜት ከሌላ ወንጀል ጋር ዝም ብሎ በቀላሉ የሚታይ አይደለም። ስለ ሪባ ሲናገሩ ነብያችን صلى الله عليه وسلم ከሪባ ሁሉ ትንሹ ዝቅተኛው ደረጃ مثل ايينك حرجل امه እናቱን እንደመገናኘት ይቆጠራል። ከሪባዎቹ ሁሉ ከፍተኛ ደረጃ ያለው ሪባ አንድ ሙስሊም የሙስሊም ወንድሙ ስጋ መብላት ነው። ሱብሃንአላህ እንግዲህ የአንድ ሰው ስጋ መብላቱ ምን አርባ ሪባ ከሪባዎች ሁሉ የጫፍ ላይ ሰማይ የነካ ወንጀል ነው ከተባለ ይህ አይነቱ ጽፈን በማስታወሻም ይዘነው በየቀኑ የለት ተለት ስራችን ስንጀምር ልክ የሐሜት ክብደትና የወንጀሉ መዘዝ አንብበን መውጣት እንደገና ትንሽ ቆየት ብለንም ማስተዋሻ ላይ እስኪያዝነው ድረስ አሁንም ማስተዋስ ሌላ በሐሜት ዙሪያ ላይ የተዘጋጁ ፕሮግራሞች ማዳመጥ ብዙውን ጊዜ መኪናችን ውስጥ ያለው يعني ካሴቶች ምንድነው ከተባለ ሁሉም እንደየራሱ ያውቃል። አንዳንድ ጊዜ እኔ በጣም ደነግጣለሁ ልጆች ተሽቀዳድሞ መኪና ውስጥ ገብተው እንትኑን ፕሌይ ሲያደርጉት ሙዚቃ ነው የሚጫወተው። ሱብሃንአላህ ወደ መድረሳ እንኳን ሲመጣ እነዚህ ሰዎች ምንድነው ብዬ ትንሽ ይከብደኛል። ልክ እንደዛው መኪናችን የሙሐደራ ካሴቶች ሞልተን በተለይ በሐሜት ዙሪያ ላይ የሚያጠነጥኑ ብናዘጋጅ ምናልባት ሙሉ በሙሉ ባንስተካከልም እንኳን ይቀንስልን ይሆናል። እንዲያውም የቤት ስራ ተሰጥቶን ምን ምን አደረግን ለሚለው እስከሚቀጥለው ሳምንት እስክንገናኝ ድረስ ያደረግነው ልምዳችን ለሌሎችም ለማካፈል አንዳንድ የቤት ስራ ተሰጥቶን ብንሄድ በጣም እንትን ይሆናል። ሌላኛው ጥሩ የሆነ ወንድምና መተሳሰብ ማሻአላህ ምን አክበር ሙዒን በጣም ከባድ ረዳት ነው። ወንድም መምረጥ አላህ ሱብሃነሁ ወተዓላ ሁላችንም ሷሊሆች አድርገን ከዱንያቸው ይልቅ አኺራቸው የሚያስቀድሙ ያድርገን። ሌላኛው ፋይዳ የለውም። እኔ ከሐሜት የተረዳሁት ለሚያማው ሰውዬም ለሚታማውም ጥቅም አይደለም፣ ጥቅም አይሰጥም፣ ይልቁንስ ጉዳት እንጂ። አንድ ሰው ስናማ እኛ የምናገኘው ፋይዳ የለም፣ ለሰውየውም እየጠቀምነው አይደለም። ደካማ ጎኑ አንስተን ከሆነ የምናወራው እየመከር ነው አይደለም፣ እንዲስተካከል አይደለም። ወይም ደግሞ ለእኛ ደግሞ አውርተን የምናገኘው ጥቅም የለም። እና እነዚህን ከተገነዘብን ምናልባት አላህ ስብሓነ ወተዓላ አግዞና ረድቶን እንስተካከል ይሆናል እላለሁ። አላሁ አለም ብሰዋብ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማይክ ፍሪ ኢንሻአላህ። ይሰማን ጀማ። ሰላም አለይኩም። ኦኬ መርሐባ። ኢንሻአላህ ጀዛኩም ላኸን። እስካሁን ያው ወንድሞቻችን መስጠት የያዙ አስተያየት በጣም ደስ የሚልና ኢንሻአላህ አላህ እንዲቀበለን መተግበር ያለብን ነገር። እኔ ደግሞ ኢንሻአላህ እስታት መጨመር ፈልገው አንድ የሰማሁት አለ፣ ሌላ ደግሞ ሀቂቃ የሆነ ነገር ምንድን ነው ሐሜት ለመተው አንድ ሰው መጀመሪያ ምንድን ነው እኔ የማምንበት፣ ብዙ ቁርአን የሚቀራ ከሆነ ያ ሰው ቁርአን ብዙ የሚቀራ ከሆነ ቁርአን አንደኛ ነገር ኑር ነው። ሐሜት ደግሞ ከኃጢአቶች ውስጥ ነው። ዙልም ነው አይደለ እንዴ? ስለዚህ ዙልምና ኑር አንድ ላይ አይገናኝም። ቁርአን የሚያበዛ ከሆነ ያ ሰው ያፍራል፣ ሰውን ለማማት ያፍራል። ይይዘዋል ቁርአኑ ገባ እና ይሄ ነው እኔ የምለው። ሌላ ደግሞ የሰማሁት ምንድነው ኡስታዝ አላቅም፣ ትክክል ከሆነ እንድታርሙ እፈልጋለሁ። ምንድነው ከመተኛታችሁ በፊት እንትን ይቀራል ምንድነው አያቱል ኩርሲ፣ ብዙ ከተቀራ በየቀኑ ደጋግመ ብዙ ከቀራ አላህ በዛ ምክንያት ሐሜቱን ሊያነሳ ይችላል የሚል ነገርም ስለሰማ እንሻላ ይህንም የጨመርኩት ጀዛኩሙላሁ ኸይረን። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይር ጀዛ ኡስታዝ። እንግዲህ የተቀራችሁ እህቶች ወንድሞቼም፣ እኔ በበኩሌ ዛሬ በተማርነው ትምህርት ላይ በዚህ በሐሜትን ዙሪያ በሚመለከት የሚጨምረው አይሰማም። ዋው ኢንሻአላህ ይሰማል። ኦኬ ሐሜትን በሚመለከት ዙሪያ የሚጨምረው ነገር ቢኖር ምንድነው ቀደም ኡስታዝ ሸይ ኢብራሂም የተናገሩት አንድ ንግግር አለ። እሱ ምንድነው ያማናቸው ሰዎች ካሉ ጉልበታቸው ላይም ተደፍተን ቢሆን ሄደን መጠየቅ አለብን ይቅርታ። ምክንያቱም አክራ ላይ ቀደም ኡስታዝ አቡ አክፊላ እንደተናገሩት ጨለማሉ ድቅድቅ ቀላል ነገር አይደለም። ስለዚህ ካሁን በኋላ ለምናደርጋቸው ነገሮች ጥንቃቄ እንድናደርግ ነው። ሌላው ምንድነው አሁን ወንድሜም ተናግሮታል፣ ይሄ ሁሉ ሐሜት የሚያስነሳው እረፍት ሲኖረን ነው፣ በእረፍት ጊዜያችን ነው። ስራ ላይ ከተጠመድን ብቻችንን ሆነን ሐሜት ልናመጣ አንችልም፣ ሰውን ልናማ አንችልም። የእረፍት ጊዜያችንን ግን እንዴት እንደምንጠቀም አሊ ቢን አቡ ጣሊብ ረዲየላሁ አንሁ ካስተማሩና ካስተላለፉልን ውስጥ አንድ እረፍትን በሚመለከት ማለት ነው። ስንቅ የፈለገ አላህን መፍራት ይበቃዋል፣ የፈለገ እስልምና ይበቃዋል፣ ፍትህን የፈለገ የአላህ ፍርድ ይበቃዋል፣ አጫዋች የፈለገ አላህን ማስታወስ ይበቃዋል፣ አቀማማጭ የፈለገ ቁርአን ይበቃዋል፣ መካሪን የፈለገ ሞትን ይበቃዋል፣ ሀብትን የፈለገ መተናነስ ይበቃዋል፣ ጌጥን የፈለገ እውቀት ይበቃዋል፣ ቁንጅናን የፈለገ ጥሩ ጸባይ ይበቃዋል፣ እረፍትን የፈለገ አኪራ ይበቃዋል፣ ይህ ሁሉ ካልበቃው ግን እሳት ይበቃዋል ብለዋል። እና እረፍት ካገኘን እነዚህ ነገሮችን እያስተዋልን ብንጠቅ ልጆች ከማማት እንቆጠባለን ብዬ አምናለሁ ኢንሻአላህ። ሌላው ምንድን ነው፣ እኔ ደግሞ ሁሌ ግራ የሚያጋባኝ ነገር አንድ ሰው የሰው ሀቅ ወስዶ ሽምግልና ለመላክ ሰው ተልኮበት እምቢ ካለና የራሱን ጓደኞች ከተላከ ይሄ ሰውዬን አማ ነው ይባላል ወይ የሚለው ላይ ብቻ ነው ትንሽ ግራ ያጋባኝ። ኢንሻአላህ ሌላ ጊዜ ኡስታዝ ይሄንን በሚመለከት ማብራሪያ ይሰጡናል። ጀዛኩም አላህ ኸይር። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማ ይሰማል። በመጀመሪያ ኡስታዝ ጀዛኩም አላህ ኸይር ኢንሻአላህ። ሹክራን ኡስታዝ። አላህ ዕድሜያችሁን ረጅም ያድርገው፣ አላህ ይጠብቅልን ሁላችንም። ኢንሻአላህ አስተካክዬ ደግሞ ሌላ ሁለተኛ ሀሳብ ላምጣስታት የዑመር ኢብኑል ኸጣብ ንግግር ነው። ኢንሻአላህ ዑመር ኢብኑል ኸጣብ ምን ይላል? አለይኩም ብዝክሪላህ፣ አደራችሁን እላችኋለሁ ዝክርን አብዙ ይላል። ፈኢነሁ ይህ ዝክር የሚባለው ነገር መድኃኒት ነው እና ይላል። ወኢያኩም እኔ ደግሞ አስጠነቅቃችኋለሁ፣ ወዝክርና ሰዎችን ደግሞ ማውሳት ፈኢነሁ ዳኡን እሱ ደግሞ በሽታ ይላል። ሱብሃነላህ። ስለዚህ ሁሉ ጊዜ ሰዎችን ከመናማ ይልቅ መላሳችን ልክ ነው ሰላ ሰለም ልክ እንዳሉን ላ የዛሉ ሊሳነ ከረጢ በንዚክሪላ መላስ ሁሉ ጊዜ አላህን ከማስታወስ አይወገድ ልክ እንዳሉት እንሻላ መድኃኒት የማትሰው ምንድን ነው? አላህን ስብሓነ ወተዓላ በየትኛውም ሰዓት በየትኛውም መክተሪያ ብንሆን ብቻችንም ስንሆን ከሰዎች ጋርም ስንሆን ፈቀዳ አላህን ስብሓነ ወተዓላ ብናስታውስ ይሄ መድኃኒት መስዛለው። ሹክራን ኡስታዝ፣ ጀዛኩሙላህ ኸይራ። ማይክ ፈሪ። እሺ እንግዲህ ወንድሞች እስካሁን የተባሉ ይበቃል መሰለኝ። ወይም ደግሞ እነዚህ ወንድሞች እና እህቶች አልሐምዱሊላህ እና ጀነቲ አሳጥር አድርገው አጠራጥር አድርገው አንድ ነገር ከሰጡን እሱ እንቀበልና አኺ ፊላህ አንድ ቃል የተናገረው በጣም ቆንጆ ቃል አለ። እሱ ምንድን ነው? ለሳምንቱ ሆምወርክ ብንወስድ አስበን ተወያይተን፣ ወላ በጣም አደገኛ ቶፒክ ነው ይሄ፣ በቀላሉ አትዩት። አስበን ተወያይተን ከሌላ ሰውም ጠይቀን እንደዚህ ለመጣው ሳምንት ለአስር ደቂቃ ቢሆንም ጣል ጣል እያደረጋችሁ ብትነግሩን። እኔ ዛሬ ወኔቴ ነው ከእህታችን አልአንሃር የሰማህዋት በተግባር ላውላት ሞክራለሁ። ምክንያቱም አሁን ከተባሉት በጣም ቆንጆ የተባለው እሱ ነው ለእኔ ማለት ነው። እና እስከምደክም ድረስ እንደዚህ ታደርጋለህ። ምክንያቱም ሰው ሁሉ ጊዜ ገንዘብ ካሉት እንትን ይላል። በየቀኑ 50 ብር የምታወጣ ከሆነ 50 ያኒ ሱብሃንአላህ ሰውነት እንግዲህ ትትላለች። እና እንደዚህ መሳሰሉ ስማርት ስማርት የሆኑ እንትን ካመጣሁልን በጣም እንደ ሆምወርክ እንሰጣቸዋለን እና ለመጣው ሳምንት ብንጨምረው ደስ ይለኛል። አሁን ግን ኢንሻአላህ አልሐምዱሊላህ እና ጀነቲ ይናገሩና ከዛ እኔ ኢንሻአላህ ተጨናንቃችሁ እንዳትለዩ ጆክ ነግራችኋለሁ፣ አንድ አስቀኝ ነገር። ከዛ በኋላ እንለያያለን ኢንሻአላህ። ማይክ ፍሪ። ሄሎ፣ ሰላም አለይኩም። ድምጽ ይሰማል? ድምጽ ደረሰ? አሰላም አለይኩም ሼክ፣ ጀዛኩም አላህ ኸይር ይህንን እድል ስለሰጠኝ። አንድ ዑለማ ምን አሉ? ማን ምፈልግ ኖሮ ሰውን ማንሳት ቢሆንልኝ ኖሮ እናቴና አባቴን ማማር ይደርሰኝብኝ ነበር። እንደዛ አይል ነበር። ትንሽ አማርኛ ይቸግረኛል። ሁለተኛ ደግሞ ሰውን ካነሳሁበት ቁጥር አንድ ሰው ምን አለኝ? ሰውን ካነሳሁበት ቁጥር በቀዝቃዛ ውሃ ሻወር እወስዳለሁ፣ ቅጣቴ እንደዛ ስለሆነ አሉ። ይህንን ለማስታወስ ነውና ብዙ እንዲይዛችሁ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀዛኩሙላህ ኸይረን። ብዙ ነገር እየተማርን ያለ ነው። እኔ እንኳን ብዙም ደቂቃ መያዝ አልፈልግም፣ ይህን መጨመር ፈልጌ ነው። ሀሜት በምንነጋገር የሰው ስም አንስተን በምንነጋገርበት ሰዓት መፍትሄ ይሆናል ብዬ ለመጥቀስ የምፈልገው ነገር ከእህቶቼ ከወንድሞቼ የተለየ ሳይሆን ያው አንድ ሰው የአንድን ሰው ስም በሚያወራበት ሰዓት መቼም ሁለት ሰዎች ወይም ከሁለት በላይ ሆኑ ሰዎች ናቸው ሊያወሩ የሚችሉት። አንድ ሰው እንትን ማለት ማስታወስ ይሄ ነገር ሀራም ነው፣ አላህ አይወደውም እና እኛ የአንድ ሰው ስም መጥፎ ስም መጥፎ ነገሩን በአንስተን በተነጋገርን ቁጥር ከጎናችን መላይካዎች ይመዘግቡብናል ወይም ይቀዱናል እና ይሄንን ነገር በአላህ ፊት ያስጠይቀናል ብለን እርስ በራሳችን መተዋወስ እና ይሄን ነገሮች ለመተውና ጨርሶ አለማንሳት መሞከር ብዬ ነው የማስበው። አላሁ አለም። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ናም በጣም ቆንጆ ነው ጅነቲና አልሐምዱሊላ። ግን የእህታችን አልሐምዱሊላ አንድ ነገር ብጨምርበት ደስ ይለኛል። እሷ ምንድን ያለችው አንዳንድ ሰለፎች ነበሩ፣ በተለይ አንድ ነበር አሁን እንዳለችው ሰው ማማት ካለብኝ አለ አባቴና እናቴ ባማቸው ይሻላል። ምክንያቱም እኔ ማማት ባደረግኩበት ቁጥር በማማት ያነሰሁት ሰው አጅሩ እየጨመርኩበት ነው አይደለም እንዴ? ስለዚህ መጨመሩ ካልቀረ ለአባትና ለእናት መስጠት ይሻለኛል ይል ነበር አሉ። ይገባቸዋል። ያኒ አባትህና እናትህ በሐሜታ አንሳቸው ማለቱ አይደለም። ላኪን ያው የማይቀር ከሆነ በጣም ሰውነቴ በቃ ማማት እንደዚህ ከዛ መራቅ ከሌለባት ያኒ አባትህና እናትህን ብታማቸው ያኒ አጅሩ እነሱ ይወስዳሉ ይሉ ነበር አሉ። ናም ይህ ትክክል ነው። እኔም ብዙ ጊዜ ነው ያነበብኩት ይህ ነገር። አላ ኩል ሐል ከነጭራሱ መከልከል ነው እንትን የሚለው። አሁን የመጨረሻው ይህን ደርስ ሳዘጋጅ በአንድ ቦታ ደረስኩና አንድ ጆክ ትዝ አለኝ። እሱ ምንድን ነው እንዲያውም ቅዳሜ ነው ትዝ ያለኝ። ዛሬም ደግሞ ያ ጥቅስ አመጣ ነው ማለት ነው፣ ህጉ ማለት ነው። እሱ ምንድን ነው ደርኡል መፋሲድ አውላ አው ይቀደሙ ሚን ጀልብል መናፍዕ አው ጀልብል መሳልሕ። ይህ ዑለማዎቹ ያስቀመጡት ትልቅ ምሰሶ ነው እና በጣም ትልቅ ሸር የሆነው እሱን ማንሳት ነው የሚበቃው፣ እሱን ማስወገድ ነው የሚበቃው አንድ ጥቅም ከእንትን ከማለት። ትናንትና በደንብ ገልጽ ነዋል፣ ቅዳሜ ማለት ነው። በዛሬ ደግሞ ምንድነው የተከሰተው ነገሩ? ለምሳሌ አንዱ በሐሜታ ይሆን በመጥፎ ነገር ይሆን እንዳልኩት ነው ቅርታ በልልኝ ለማለት ስትሄድና ነገሩን ስትጠቅስለት የባሰ የሚለኮስ ከሆነ ነገሩ የባሰ የሚበላሽብህ ከሆነ ምን ይላል? ደርኡል መፋሲድ ያኒ ናخذ اخف الضررين በሚለው ቃዒዳ እንሄዳለን። ያኒ አንድ ነገር ለማትረፍ ስትል ብዙ ትልቅ ነገር የሚከሰት ከሆነ ያ ነገር ይቅርብህ፣ ያ መስልሐ የተባለው ነገር መስልሐው ወይም ደግሞ ጥሩ ነገር ይቅርብህ ትልቅ ፈሳድ የሚመጣበት ከሆነ ይላል። ይህን ነገር ሳዘጋጅ ድሮ የሰማሁት አንዲት ጆክ ነበረች። እሷ ቅርታ አድርጉልኝና በቃ ያኒ ጨዋታ ነው ሳቅ ነው። እንደውም ከዛ ቀጥሎ ከሷ ጋር የሰማሁት እንት አንዳንድ ጆክ ነበሩ። በዚህ እንደመድምና እየሳቀን እንድንጨርስ ብዬ ነው። ምን አሉ አንዱ ከሚስቱ ጋር ምንም ነገር እንትን አያደርግም ነበር። ዝም ብሎ ጅል ነው፣ ስማርት አይደለም። እና ገላው አይታጠብ ምን እንደዚህ። ከዛ በኋላ ሚስቱ እስከዛ ድረስ በጣም አትወደውም ነበር፣ ምክንያቱም ራሱ የሚያነሳ ሰው አይደለም። በሌላ አነጋገር ያኒ ሐሪፍ አይደለም፣ ስማርት አይደለም። ለሚስቱ የሚሆን እንትን አያውቅም ብዙ። እና አንድ ቀን አንድ ዶክተር ሲናገር ሰማ። ዶክተሩ ምን ይለዋል? ያኒ አንድ ሰው እኮ አለ ከሚስቱ ጋር ከመተኛቱ በፊት ገላውን ይታጠባል፣ ጥሩ አርጎ ገላውን ታጥቦ ጥሩ ቢጃማ ይለብሳል። ከዛ በኋላ ጥሩ ሸቶ ያለው ሸቶ አርጎ በደንብ አርጎ ሰውነቱን ምናምን በሸቶ እንትን አድርጎ ከዛ በኋላ መኝታ ቤት ይገባና መኝታ ቤቱ ደግሞ ትንሽ ጥሩ እንትን ሸቶ አምጥቶ ያኒ ይረጫል እና እዛ ከዛ በኋላ እንትኑ ጥርሱ በመፋቂያ አርጎ ጥሩ አርጎ እንዲያውም ጥሩ የሆነው ካራሜላ ወይም ሐላዋ እንደዚህ አርጎ እንደዚህ ማስቲካ يعني سيسمات مسون سيسم طرو طرو اندشتات سونتو ستاقفو طرو طرو اندشتات ይህን ነገር አድርጎ ከዛ በኋላ ደግሞ ከሷ ጋር ሲተኛ ያኒ ዝም ብሎ ያኒ አታካ ለማረግ አታካ ለማረግና እንዴ የሚደረገው ነገር አለ አይደለም ሁላችንም እናውቀው ከሚስት ጋር መጀመሪያ የሚደረገው አለ ወደዛ ወደ ጅማዑ የሚወስድ ነገር ምናም ብሎ አስተማረው አሁን ሰው ይው ለመጀመሪያ ጊዜ ነው ይሄን ነገር የሚሰማው አሃ እንደዚህ ነው ለካ ብሎ እና ይሄን ነገር ሁሉ ሱና ነው አለው ዶክተሩ ነው የሚለው ይሄን ገላህን ታጥበህ ሸቶ አርገህ ጥሩ ልብስ አርገህ ጥርስህን ፍቀህ እንደዚህ ወደ ሚስት ስትሄድ ደሞ አቅፈህ ስመህ ደባብስህ እንደዚህ እንደዚህ ሲሆን ይሱና ነው ተማረ ልጅ ወደ ሚስቱ ሄደ ሚስቱ ይሄን ነገር አጣቀም ከዚህ በፊት ይሄን ነገር አጣውቀለትም ገላውን ታጠበና እንድት መሰለ ሸቶ አንጥቶ ቀባ ጥሩ በጃማ አደረገ ጥርሱን በደንብ አርጎ ቁልጭ አርጎ እንትን አደረገ ከዛ ኋላ ያኒ ወጣና በአልጋው እንደዚህ በቃ ደበስበስ አርጎ የሸምናምን እንደዚህ እንደዚህ እንደዚህ እንደዚህ ገና ወደ ጅማዕ ሳይደርስ የሚደረገው ነገር አለ አይደለም እሱን ሙስሉ እሱን ሲያደርግ ሰውየው ስሜቱ መጣማ መጣና ለቀቀው የስሜቱ ፈሳሽ ለቀቀውና አለ ለሱናው سنልቆ ፈርዱ አጠፋ ነው ሱና سنል ፈርድ ተፋብን አለ ሷርሙ እንደዚህ ብለ ምንድነው አለ ጨረ ለሱና ሱና ነው ብለውኝ እኮ ነው እኔ አልቻልኩ ማለት ይባላል ስለዚህ አልቻለም ሰውየው ገና በመንገድ ያለ ለቀቀበት እንትኑ እንግዲህ ጨረ ለሱና سنል ፈርድ ተፋብን አለ ይባላል እሺ ሌላ የውላችሁ መሳቅ ጀመራችሁ እንግዲህ በመሳቅ ለዘጋው ብዬ ነው አንዱ ደሞ ምን አለ እንግዲህ የሴቶች ጉዳይ ነው ነገሩ አንዱ ሚስቱ በጣም ታስቸግረው ነበር አሁን خلاص ለሱ ብቻ ሳይሆን አንድ አህያ ነበራቸው አሁን ዝም ብላ ነው በቃ መጨቀጨቀው ምናምን እንደዚህ ከዛ ከባሏ ጋር ከተቆጣችና እንትን ከተናደደች እንደዚህ አንድ ህማር ነበራቸው አህያ ነበራቸውና አህያውን ቅጥቅጥ ታረጋለች አሁን በቃ አህያውን ተሰቃይቶ ዝም ብሎ ይተኛል ና ለማግስቱ ደሞ ከባሏ ጋር ከተቆጣሽ እንደዚህ ሸይጣን ነች ሴቷ ከዛ አህያውን ሄዳ በዱላ አርጋ ቅጥ ታረጋለች አሁን አንድ ቀን አህያው በጣም ተቆጣና ያኒ ለመምታት ብላ ስትመጣ በእግሩ በግ ሲያረጋት ልቧ ነካትና ሞተች ሴቷ ስትሞት እንግዲህ ሰዎቹ ታዕዚያ ለማረግ ብዙ ሰዎች መጡ ጽናት ይስጥህ ምናምን ሰብሪ ይስጥህ ምናምን ምናምን ያሉ ብዙ ሰዎች በቃ በወረፋ ነው ሰላም ይሉታል አንዱ መጣና በጆሮ አንድ ነገር ተናገረ እንደገና ሁለተኛ መጣና በጆሮ አንድ ነገር ተናገረና ሄዱ አሁን አንድ ሰው እየተመረከተ ነው እንዴ ሁሉ ሰው በእጁ እየጨበጠ አዘመላህ አጅረክ አህሰነላህ አዛአክ ሰብሪ ይስጥህ ያለ ታዕዚያ አርጎ ሲሄድ እነዚህ ሁለት ሰዎች በጆሮ የሚናገሩ ምንድነው لازم عند نجر اديس نجر على تبلو لجو ودو حالا قررنا لذا ميسو لموتبت لموتچبت سو متونا طيقو اري وندمي كل سو متتو عظم الله اجرك احسن الله عزاك لهل ينزي سوس ሁለት ሰዎች ግን በጆሮ ላይ እንደዚህ ሽኹ ብሎ የነገሩ ምንድነው አሉ እንደዚህ ማለት الله يبارك فيك احياون شطلن ብሎ ነው የነገሩ ያለ አያይስ ሽጥልን ባክህ ለምንድን ነው አያ ምሸጠው ታቃላችሁ አስቸጋሪ ሚስቶች አሉ ከነሱና ሊገድሉ አያው ሊገድላቸው ነው የፈለገው ባክህ ያንተን አያ ሽጥልን ብሎ በጆራቸው እንትን ነገሩ አለ እሺ ሶስተኛና መጨረሻ ጆክ ልንገራችሁ እንግዲህ ሶስተኛና የመጨረሻው ጆክ ምን አለ አንዱ ሚስቱን በጣም ሁሉ ጊዜ ጭቅጭቅ ነው ከሚስቱ በቃ ንትርክ አለ መግባባት እንደዚህ ይጣላታል እና በመጨረሻ ሲሞት መሞት እንትን ሲል ብዙ ገንዘብ ነበረውና ምን አለ እንግዲህ ከመሞቴ በፊት እስቲ ለእናንተ ላውርሳችሁ እንደዚህ እንደዚህ ብዬ ውሳ ያልስጠጣችሁ ብሎ ብዙ ገንዘብ እንትን አደረገ ማለት ነው አሁን ሚስቱ ደሞ በጣም ነው የምትጠላው የነበረችው ደሞ በጣም ትጓጓ ነበር እንትኑ ገንዘቡ ሱሊሞትና እሷ ገንዘቡን ልትወርስ በጣም ትጓጓ ነበር አሁን ቀኑ መጣና ሁሳ ያጻፈ ምን አለ እኔ ለናንተ ስል ልጆቼና ስሚስቴ ለናንተ ስል ገንዘቡ ከመረ ከመረ በቃ ሰብስቤ ለናንተ ነው የተውኩላችሁ ለአኺራ ባላሳለፍኩም ግን የገንዘብ ፍቅር ስላለኝ አለች እባካችሁ ያኒ 100 ሺ ዶላር የሚያህል በቀብሬ ላይ አስቀምጡልኝ ከከፈኔ ጋር አስቀምጡልኝ ዛ እንዲጠቅመኝ ብሎ ውሳ ያጻፈና እሺ ብሎ ሰውየው ሞተና ሲቀበር ልጆቹ ምን አልዋት ለሚስቱ እማማ አልዋት እንግዲህ አባታችን እንደዚህ ውሳ ስለጻፈ ያኒ 100 ሺ ዶላር እንግዲህ ካለው ገንዘብ በሙሉ 100 ሺ ዶላር እናስቀምጠው ምን አለበት እሺ አለች እሺ እናደርጋለን አለችና በጣም ነው የምትጠላው ባልዋን በጣም ነው የምትቆጣበት ሁሉ ጊዜ ደሞ ገንዘቡ እንድትወርስ ነው የምትፈልገው አሁን እና ምንድነው ያልኩት የሴቷ ነበር ማውራው 100 ሺ አይደለም እዛ ነበር አው እና 100 ሺ ዶላር ከገንዘቤ በዛ በእንትኑ በከፈኔ ላይ አስቀምጣችሁ ቀበሩኝ እዛ እንግዲህ ሊጠቅመኝ ነው ብሎ ውሳ ያጻፈና ልጆቹ ኢንሻአላህ ብለው በቃ ደሳላቸውና እንግዲህ ገንዘቡ ከእናታቸው ነው ያለው አሁን እናታቸው ደሞ ሰውየው እንዲሞትና እንድትወርሰው ነበር የምትጠብቀው በጣም አይግባቡም ነበር እሺ አደርጋለሁ አለችና ቼካ መጣችና በ100000 ዶላር በቼኩ ጽፋ በዛ በከፈኑ አስገብታ እዛ መነዝረው እዛ ያሉ ባንኮች እዛ ሄደ መነዝረው ብላ በከፈኑ አስወጣ ቀበረችው ይባላል ይወላችሁ እንግዲህ እና ያኒ አለመግባባት ታባን ጆክ ነው ሊሆን አይችልም ግን እንዴት ምንድነው ትናንትና የተማርነው አንድ ምሳሌ ነበር የምታስተውሱ ከሆነ ሴት አሉ ላ ወንድ ከሴት ጋር ብዙ መናገር ይችላል አሉ ልትሰድባት ይችላል ልትናገር ይችላል ልትፈላሰፍ ይችላል እና الرجل يتكلم او يكلم المرأة لا الرجل يقول في المرأة ما يشاء تستوسلاچو الرجل يقول في المرأة ما يشاء والمرأة تفعل في الرجل ما تشاء ما نغباوي نغر بل اندفلغاو ليناغر يشلال ለሚስቱ መስደብ ማሳነስ ማቋሽብ ይችላል ሚስት ግን በባልዋ የምታደርገው ታደርጋለች መናገር አይደለም እንትን የምትለው الرجل يعني يتكلم او يقول في زوجته ما يشاء والمرأة تقول في الرجل لا مش تقول تفعل ما تشاء الى له على كل حال الحمد لله ازاري درساتين بزي يدمدمال ማለት ነው ትንሽ ሳቅ ብላችሁ ስለሐሜታ ስለንትን ከበድ ስለሚላችሁና ያኒ ፊታችሁን ጠውለግ ብሎ ኮስተር ብሎ እንዳትለዩ ብዬ ነው እና ዛሬ እንግዲህ በዚህ ደመደማል የነገ ተፍሲራችን በደህና እንገናኝ እኔ አደራ የምለው አኺ ፊላህ አቡ አኒስ እና የመሳሰሉት እንዳይርቁብኝ ተስፋ አደርጋለሁ ምክንያቱም ዛሬ እንዳያችሁት ነው ተጨማምሮ ሲቀርብ ደርሱ በጣም ውበት ያገኛል ይያልኩ ማይኩ እንግዲህ ለሚቀጥለው ሰው አስረክባለሁ በደህና ደሩ الله اعلم صلى الله على نبينا محمد وعلى اله وصحبه اجمعين